መጽሐፍን ብርሃን የሆነ ከጨለማ የሚያወጣቸውን ከውስጥ በሽታ የሚያድናቸው የሆነ መጽሐፍን እያስያዘ እያንዳንዱን ነቢይ አላህ ሱብሃነሁ ወተዓላ ልኳል ማለት ነው። እንግዲህ ኢንሻአላህ አላህ ከሩሱሎች ጀምሮ ከመጀመሪያው እያንዳንዱን ሩሱል ባለፉት ስንመለከት كان الرسل فيما مضى يبعثون الى اقوامهم خاصه ወደ ህዝቦቻቸው ብቻ ነበር የሚልካቸው። በአንድ ጊዜ ከአንድ በላይ የሆኑ ብዙ ነብያቶች ይላኩ ነበር በምድር ላይ ለእያንዳንዱ ጎሳ አላህ ሊረህመቲሂ ለዝነታው ከዝነታው የተነሳ እያንዳንዱን ህዝብ የየራሱ የሆነ ነብያት ይልክላቸው ነበር በራሳቸው ቋንቋ ሁሉም እየተማሩ። በበኒ እስራኤል ጊዜ ለምሳሌ እስከ 13 ያክል ነብይ እንዳለ ይተከሳል። እስከ 300 ነብያት በአንድ ጊዜ የነበሩበት ሁሉ ተነግሯል። ይሄ ምንድነው? አላህ ሱብሃነሁ ወተዓላ የሰው ልጆችን እንዴት እንደሚንከባከባቸው እንዴት አድርጎ ራሱ መርጦ ለነሱ የሚሆናቸው ልኮ ከጨለማ የሚያወጣቸውና ወደ ስህተት ምን ጊዜም በገቡ ቁጥር ከዛ ከስህተታቸው የሚመርጣቸው አምባሳደር እንደሚልክላቸውና አላህ ለፍጥረታቱ ምን ያክል እንደሚያዝን የሚያሳይ ነው። ከዛም መጽሐፋቸውን ራሳቸው እንዲጠብቁ እንደዚሁም አላህ ሱብሃነሁ ወተዓላ አዟቸው ነበር ማለት ነው። ከኛ ከነብዩ ሰለላሁ ዐለይሂ ወሰለም አከሃድ ለየት ያለ ነበር። ያለፉት ነብያቶች በአብዛኛው መንገዳቸውና መስመራቸው ማለት ነው። لذلك ان ذكرت كتاباتهم وحرفت وبدلت شرائعهم لانها انزلت لامه محدوده في فترة معدودة الى العلماء لذلك يبال ياندندو بهر بهر سبي تراكلاچو نبي يالفه غزينا كزي عالم بمهر غزي مصحفاچون يبن يقايروت نبر يازوروت نبر شريعاچوم اندزهو يتسرزه يتدلزه يتبلاشبت هنيتا نبر يالو لمن نبيو يتلاكو لتوسن غزي لتوسن حزبوش لتوسن بوتا سلنبره معناتنو ለኡመቲ መህዱዳ في فتره معدوده يتوسل بهونه ጊዜ ለተወሰኑ ለሆኑ উম্মዎችና ህዝቦች ስለነበረ የሚላክላቸው ማለት ነው። ከዛ ግን ወደኛ ስንመጣ اختص الله عز وجل نبيه محمد صلى الله عليه وسلم الله ግን ከዛ በኋላ የኛ ነብይ الرحማ صلى الله عليه وسلم ለየት ባለ መልኩ ለይቶ ለኛ ላከልን ማለት ነው። الله سبحانه وتعالى من ادرجاچو جعله الله خاتم الانبياء والمرسلين يرسلهم هنا ينبياتوش مقمقمياننا اساچون بቸኛ አድርጎ ለዚህ ለዓለማት الله سبحانه وتعالى ላካቸው ማለት ነው። وما ارسلناك الا رحمه للعالمين ብሎ الله سبحانه وتعالى በቁርአኑ ላይ አስቀመጠ። አንተ የኛ ነብይ አንተ የኛ رسول እኛኮ አምባሳደር አላደረግንህም ለዚህ ለዓለማት ረህመትና እዝነት ብለን እንጂ። በጊዜው ነብይ ሰለላሁ ዐለይሂ ወሰለም ከመላካቸው ቀደም ብሎ ያለውን ህዝብ ብንመለከት በጣም አስቸጋሪ ሁኔታ ላይ ነበር ያለው። ጃሂልያ የሚባለው የጥልመት ህይወት ወይንም ደግሞ የጥልመት ጊዜ ብለው የሚጠሩት ፈትረተ ጃሂልያ የሚባለው ጊዜን የሰው ልጅ ሲያውት በአጠቃላይ ሰው ልጆች ከመስመራቸው ወጥተው እንሰሳዊ ህይወት የሚኖርበት ጊዜ ነበር። በጣም የሚያሳዝን የሰው ልጅ ልጁን የሚቀብርበት እህት ለእህት ወንድ እህቱን የሚያገባበት እንደዚሁ ሰዎች በሴት በውሃ በተለያየ ነገር ዝም ብለው የሚጨፋጨፉ የሚገዳደሉበት ጨለማ ህይወት ነበር። በየቤታቸው ጣዖት ከድንጋይ ከሚበሉት ተምር ከተለያየ ነገር ሰርተውና ፈልስፈው ፈብርከው የሚያመልኩበት ሰዓትና ጊዜ ተፈጥሮ ነበር። በዚህ በጨለማ الله سبحانه وتعالى لهزبوچ عزنو الناسبو نبي صلى الله عليه وسلم لرحمته لعالمات رحمته ارغلاكاچو معناتنو لذي من يدال الله سبحانه وتعالى ما كان محمد ابا احد من رجالكم ولكن رسول الله وخاتم النبيين يه سيدنا محمد صلى الله عليه وسلم ياندنياچو ابات አይደለም ወይንም ያንደኛችሁ ወንድም አጎት ዘመድ ሆኖ አይደለም። ሪጃሊኩም አላህ ስብሓነሁ ወተዓላ ወላኪን ረሱሉላህ አላህ ለሱ አምባሳደር አርጎ የመረጠው ረሱል እንጂ ሌላይ ነገር አይደለም ሲል ቁርአኑ ላይ አላህ ተናገረ። ወኻተመ ነቢይን የነቢያቶች መቀምቀሚያና መጨረሻ የሆነ ነቢይ ነው እንደዚህ መርጬ ለዓለማቱ ዝነት የላኩላችሁ ይላል። ለዚህም ነቢ ስ ላ ሰለም የመጨረሻ ነቢይ ስለሆኑና መደምደሚያ ስለሆኑ አላህ ከተለያዩ ማዕረጎችና ከተለያዩ ክብሮች ጋር ለየት አድርጎ ነበር የላካቸው ማለት ነው። አክረመሁ ላሁ ዐዘ ወጀል ቢኸይሪ ኪታቢን ኡንዚል ከመጽሐፎች ከአላህ ስብሓን ወተዓላ ወደ ነቢያቶች ከወረዱት መጽሐፎች ውስጥ የበለጠ በሆነ መጽሐፍና መጽሐፉም እንደዚሁ ያለፉትን መጽሐፎች የሚያሻሽልና የሚቀመቅም የመጨረሻ የሚደመድም የሆነ መጽሐፍ መርጦ ቁርአንን አላህ ስብሓን ወተዓላ አወረደላቸው ማለት ነው። ያለፉ ነቢያቶች የተለያየ ተአምራት ነበር የሚሰጡት ለነቢይነታቸው ማስረጃ። አላህ ግን ለነቢዩ ስ ላ ሰለም እስከ መጨረሻው ጊዜ ድረስ የመጨረሻ መጽሐፍ ስለሆነና ሌላ ስለማይወርድ ካሁን በኋላ ስለማይመጣ ይሄንን ቁርአንን ራሱን ተአምር አድርጎ ራሱ ጠባቂ ዋስትና ወስዶ አላህ ስብሓነሁ ወተዓላ እንዳለፉት ነቢያቶች ህዝቦቻቸው ጠባቂ ሳይሆኑ አላህ ቁርአንን ለነቢ ስ ላ ሰለም ሰጣቸው ማለት ነው። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ይላል አላህ ስብሓነሁ ወተዓላ። ይህንን ዚክርን ቁርአንን እኛ ራሳችንን ያወረድ ነው አላህ ጠበቅ አድርጎ ጠበቅ ባለ ቋንቋን የገለጸው ኢና ብሎ ነሕኑ ይላል መልሶ እኛ ራሳችን። አንዳንድ ጊዜ አንድ መንግስት ይሄን ነገር ሰራን ይላል፣ ነገር ግን የሰራው እሱ ላይሆን ይችላል ወታደሮቹ ወይንም ደግሞ ሌሎች ሚኒስትሮች ሊሰሩት ይችላሉ። አላህ ግን እዚህ ላይ እኛ ራሳችን ይሄንን መጽሐፍ ለዓለማት ግጻሴ እንዲሆን አውርደነዋል፣ ወኢና ለሁ ለሓፊዙን እኛም ደግሞ እሱን ጠባቂውንን እስከ መጨረሻው ድረስ ሌላ ከሱ በኋላ የሚመጣ ስለሌለ እስከ መጨረሻው ድረስ ለነቢዩ ሰለላሁ ዐለይሂ ወሰለም ኡማ ወይንም እሳቸው ተመርጠው ለእኛ ከተላኩበት ጊዜ ጀምሮ እስከ መጨረሻ ድረስ ህይወታችንን የሚዳስስ ለህይወታችን መመሪያና ዱስቱር ሆኖ የወረደልን ይህ ቁርአን ነው ማለት ነው። ለዚህ ሲባል ኢላ የውሚል ቂያማ ቀጣይና ዘውታሪ ተደረገ ማለት ነው። ስለዚህ አንድ ሰው ይህ ሸሪአ እስከ የውሚል ቂያማ ድረስ የሚቆይ ነው ብሎ እስካላመነ ድረስ ወደዛም ወደ ሸሪአ እስከሚጠራ ድረስ በሚያጋጥመውን ጉዳይ ደግሞ ትዕግስት እያደረገ እስካልተቀመጠ ድረስ ይሄንን ቁርአን ጠበቀ አይባልም ወይንም በቁርአኑ አመነ አይባልም ይላሉ። የነቢዩ ስ ላ ሰለም መንሃጅ ፈካነ መንሃጅ ሙሐመድን ስለ ላሁ ለ ወሰለም ወመንሃጅ አትባዕህ ሚን ባዕድህ አዳዕወተ ኢላ ላህ ዓላ በሲራ። ከዚያ በኋላ ነቢዩና የነቢዩ ባልደረቦችን በአጠቃላይ ሰሓቦች መስመራቸውና መንገዳቸው በእውቀት ላይ ተንተርሰው ይህንን ዲን ማስተማር ነበር ማለት ነው። እና ሀላፍትናው ነቢዩ ሰለላሁ ዐለይሂ ወሰለም በነበሩ ጊዜ እሳቸውና ሰሃቦቻቸው ይህንን ቁርአን ዐላ በሲረቲን በእውቀት ላይ ተንተርሰው ለኡማቸው አድርሰዋል ማለት ነው። አሁንም የእሳቸው አትባይ የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ለየውሚል ቂያማ ዋናው ሀላፍትና በእውቀት ላይ ተመርኩሶ ይሄንን ዲን ለሚቀጥለው ትውልድ ማስተላለፍና ማስተማር የእያንዳንዱ ሰው ግዴታ ነው ማለት ነው። يقول المولى عز وجل موضحا هذا المنهج يهن النبي صلى الله عليه وسلم مسمر يجلسنا يبرر الله سبحانه وتعالى سينغر من ينال قل هذه سبيلي ادعو الى الله على بصيره انا ومن اتبعني وسبحان الله وما انا من المشركين. الله سبحانه وتعالى للنبي صلى الله عليه وسلم يقول قل يا حبيبنا ويا رسولنا ويا نبينا አንተ የኛ ነብይ፣ አንተ የኛ መላእክተኛ፣ አንተ የኛ ወዳጅ በላቸው አስተላልፍ ለኡመትህ። ሃዲሂ ሰቢሊ ሃዲሂ ብሎ ማለት ይህ ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የሚንቀሳቀሱበት የሆነው መስመር ማለት ነው። ይሄ አሁን የምሰራው ስራ ሰዎችን ከሽርክ ወደ ዲን ወደ እስልምና መጠራበት መንገድ፣ ሰዎችን ካሉበት ጨለማ መስመር ወደ ብርሃን ወዳለበት መስመር የምጠራው ጥሪ ይሄንን ነው ሀዚሂ ብለው የሚጠሩ ማለት ነው። ሀዚሂ ሰቢኒ የኔ መስመር ይሄ ነው ባላቸው ከዚህ ምንም ማንም ነገር ቢመጣ ከዚች ቦታ ላይ እና ከዚህ መስመር የምፈምለቅበትና ከዚህ መስመር የማፈገፍግበት ምንም ምክንያት የለኝም አስተላልፍላቸው ይላል አላህ Subhanahu Wa Ta'ala ለነብዩና መሐመድን ሰለላሁ ዐለይሂ ወሰለም ከዛ ምንድነው በዛ መስመር ላይ ነብይ ሰለላሁ ዐለይሂ ወሰለም የሚሰሩትና የሚፈጽሙት አድዑ ኢላላህ ወደ አላህ Subhanahu Wa Ta'ala እጣራለሁ የነብዩ መንሃጅ ይሄ ነው ማለት ነው እንግዲህ የሰው ልጅ እዚህ ዱንያ ላይ የተፈጠረው ለዒባዳ መሆኑን አላህ Subhanahu Wa Ta'ala በሌላ ቁርአን መንቀጽ ላይ አስቀምጧል ወማ ኸለቅቱ ጅን ወልኢንሰ ኢላ ሊየዕቡዱን ብሏል የሰው ልጆችንም ሆነ ጋኔኖችን እኔ ሊያመልኩ እንጂ አልፈጠርኳቸውም ከዒባዳ ሁሉ ዋናው ዒባዳና የነብያቶች መስመር ደግሞ አድዓወቱ ኢላላህ ዐዘ ወጀል ወደ አላህ Subhanahu Wa Ta'ala መጣራት ነው ማለት ነው ትልቁ የዒባዳ መንገድ ትልቁ የነብያቶች መንሃጅና መስመር ወደ አላህ Subhanahu Wa Ta'ala በሚችለው መልኩና አላህ ባስቀመጠው መስፈርት ላይ ተመርኩሶ መጣራት ነው ያስቀመጠው አላህ Subhanahu Wa Ta'ala ምንድነው አላ በሲረቲን በእውቀት ላይ የተተራስኩ ሆነ ወደ አላህ Subhanahu Wa Ta'ala መስመር እጣራለሁ በላቸው ይላል በሲራ ብሎ ማለት ሁጃ ማለት ነው ማስረጃ አልሁጃ ወልአዲላ ወልቡርሃን የሰው ልጆችን የሚያሳምን የሆነ ማስረጃ ይዤ የሰው ልጆችን የሚያስረዳ እና የሰው ልጆችን የሚመራ የሚችል እውቀት ይዤ ወደዚህ ወደ አላህ መስመር እጣራለሁ በላቸው ይሄ እንግዲህ የነብያቶች መንገድ ይሄ ነው እያንዳንዱ ነብያት ታሪክ ገድለ ነብያቶችን መለስ ብለን ብናያቸውና ከመስመሩ ከመጀመሪያው ከነብዩላህ ኑህ ከዛም ቀደም ብለን ከአደም ጀምረን ያሉትን ብናያቸው ዋናው የዚህ ህይወታቸው ዱንያ ላይ የነበሩበት ትልቁ አላማና እቅዳቸው ወደ አላህ Subhanahu Wa Ta'ala ኔትወርኩን እየዘረጉ ህዝብን ከአላህ Subhanahu Wa Ta'ala ማገናኘትና መስመሩን መግለጽና ማብራራት ነበር ማለት ነው አነ ወመን ይተባኒ እኔንም የተከተለ ሁሉ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንከተላለን ብለን የምናምን ከሆነ የሳቸው መንሃጅ ይዘናል ምንል ከሆነ ምን ጊዜም መጀመሪያ እሳቸው የተላኩበትን እሳቸው ህይወታቸውን ያሳለፉበትን ይሄንን ዳዕዋ ኢላላህ ዐዘ ወጀል ማቋረጥና መተው አይገባንም ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም መስመር ከተውን የነብዩ ሰለላሁ ዐለይሂ ወሰለም መንሃጅ ከተውን ነብዩ ሰለላሁ ዐለይሂ ወሰለም ተከተልና ይባላል የሳቸው መንገድ ይሄ ነው የነብዩ መንገድ ይሄ ነው ቁል ሀዚሂ ሰቢሊ አድዑ ኢላላህ ዐላ በሲረቲን አና ወመን ይተባኒ እኔም እኔንም የተከተለን ያሉት የእሳቸው ተከታይ መሆን ከፈለግ እሳቸው የሚሰሩትን እሳቸው የተናገሩትን ለመስራት የምንችለውን ያክል መሞከር አለብን ቁርአን ላይ በሌላ አንቀጽ ላይ እንደተገለጸው ቁል ኢንኩንቱም ትሁቡናላህ ፈተቢዑኒ ይሁቢብኩምላህ ወይግፊር ለኩም ዙኑበኩም ይላል ሌላ ቦታ ማለት ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም አላህን እንወዳለን የሚሉ ከሆኑ እኔ ያንተ ህዝቦችና ዳዕዋ መታረግላቸው ህዝቦች እኔን ተከተሉ ይባላቸው ፈተቢዑኒ እኔን ተከተሉኝ እኔ የምሰራው ምንድነው ነብይ ሰለላሁ ዐለይሂ ወሰለም ህይወታቸው ምን ነበር እንዴት ነበር የሚያሳልፉት የሚለውን አውቆ ያንን መከተል የግድ ያስፈልጋል ማለት ነው ወሱብሃንአላህ አላህ Subhanahu Wa Ta'ala ጥራት ተገባው አማ ላ የሊቁ ቢሂ ከማያምርበት ነገር ሁሉ የጸዳና ያማረ የሆነ ጌታ ነው ወማአነ ሚነል ሙሽሪኪን እኔ ከሙሽሪኮች አይደለሁም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አስተላልፈ ሲላቸው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ብቻ አይደለም እሳቸው ይሄ ነው ህይወታቸውን በሙሉ ያሳለፉት ነገር ግን ለልዚ እተባሁ ነብዩ ሰለላሁ ዐለይሂ ወሰለም የተከተሉትን ለማስጠንቀቅና ለማስተማር ተብሎ የመጣ ነው ማለት ነው እንግዲህ የነብያቶች መስመር እንደምታውቁት ከነብዩላህ ኑህ ጀምረን ያለውን ስናየውና ስንመለከተው መስመሩ በጣም አስቸጋሪና ብዙ መሰናክሎች የሚያጋጥሙት መንገድ ነው አንድ ሰው ሐቅን ይዞ ምንጊዜም ወደ ሐቅ የሚጠራ ከሆነ ብዙ መሰናክሎች ያጋጥሙታል ምንጊዜም ጨፌ ሆኖ ተደልድሎለት አይደለም ወደዛ መጣራት የሚችለው ለምን እሱ ነብይ አይደለም ነብያቶች ግንባራቸውን እየተደበደቡ እየተፈነከቱ እየደሙ ነበር ይሄን ዳዕዋ የሚያደርጉት ማለት ነው ነብዩላህ ኑህን ብንመለከት 900 አመት በላይ ተቀምጠው ህዝቦቻቸውን ያን ያክል ሲጣሩ የተከተላቸው ነገር የተከተላቸው ብዙ የለም ነበር وما آمن معه إلا قليلا من القرآن الرأي تنس عندنا علماء سمعني أكل سويش نبرو يلعبون ومع ذلك እንደዛ ከመሆኑ ጋር ደግሞ ይደበድባቸው ነበር መንገር ድረስ እየተበቁ ብዙ ያንገላታቸው ነበር የነ ኢብራሂም የነ ሙሳ የነ ኢሳ የብዙ የነ ዘከርያ የነ ኢህያ እስከ ነብይ ሰለላሁ ዐለይሂ ወሰለም እንግዲህ ያለው ታሪክና ያለው ስቃይ ለሁላችንም ግልጽ ነው ማለት ነው ለዚህ ሲባል አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ይሄን መስመር ይዘህ ስለሆነ የምትተደው የነብያቶችን መንገር ስለሆነ የምትከተለው አንተም ትግስት ያስፈልግሃል ሲል ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ላይ አተኩሮ ቀጥታ መታገስ አለብህ የሚል ትግስትን እንዲይዙ አዘዛቸው ማለት ነው። ትግስት የዋናው የኢማን ተመሰረቶች ውስጥ ዋናው ነጥብ ስለሆነ ማለት ነው። የቁሉል መውላ አዘ ወጀል ፈስቢር ከማ ሶበረ ኡሉል አዝሚ ሚነ ሩሱል ፈስቢር ያ ነብየና ወያ ረሱልና ወያ ሐቢበና አንተ የኛ ወዳጅ የኛ ነብይ የኛ ረሱል ታገስ ይላቸው አለ ነብዩ ሰለላሁ ዐለይሂ ወሰለም وكذلك من اتبع الرسول እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም የተከተለው ሁሉ ትግስት ያስፈልገዋል ትግስት በብዙ ነገሮች ነው አንድ ሰው አላህ Subhanahu Wa Ta'ala ሊፈትነው ሲፈልግ ምናልባት ዘደዋ ላይ ሲገባ ሀብታም ከሆነ ሊያከስረው ይችላል ጤነኛ ከሆነ በሽተኛ ሊያደርገው ይችላል የተለያዩ ፈተናዎች ሊመጡበት ይችላሉ በህይወቱ ማለት ነው ስለዚህ እነዚህ ህይወቶቹ ላይ የሚያጋጥሙት ነገሮች አይ ብሎ ትግስቱን ከዛ ትቶ እኔ እኮ ወደ ዲን ስለመጣሁ ነው እኔ እኮ የነብዩ መንገድ ስለተከተልኩ ነው ይሄ ነገር ያጋጠመኝ ስትወማ ጥሩ ነበርኩኝ ሀብታም ነበርኩኝ ጤነኛ ነበርኩኝ ምንም መሰናክል የለውም ነበር ከሰዎች ጋር ስማማ ነበር ብሎ ይሄንን መስመር እንዳይለቅና እንዳይወገድ ከሱ የበለጡት ነብዩ ሰለላሁ ዐለይሂ ወሰለም ሳይቀር አላህ ፈስቢር ይላቸዋል እኛን አይደለም ያዘዘን እሳቸውን ራሳቸው ለምን ለሳቸው ትግስት ወሳይ ከሆነ አላህ Subhanahu Wa Ta'ala ይሄን ያክል ትኩረት ሰጥቶ ካዘዛቸው ከሳቸው ውጭ ያለው ማኛማ ማንን እኛ ምንድነን ነብዩ ጋር ሰለላሁ ዐለይሂ ወሰለም ስንነጻጸር እዛ ጋር ያለኛን ህይወትና የሳቸውን ስናየው ምንም ነገር ማንመዝን ስለሆን እኛማ ምን ያክል ትግስት ያስፈልገናል የሚለውን በደንብ ማወቅና መገንዘብ ከዚህ ብዙ ማያዳግት ማለት ነው ከማ ሶበረ ኡሉል አዝሚ ሚነ ሩሱል የዓዝም ባልተቤቶች ዓዝም ብሎ ማለት ጥንክርና የውስጥ ጥንክርና ማለት ነው የዛ ባልተቤቶች እንድታገሱና እንዳሳለፉት ሁሉ አንተም ታገስ ይላቸዋል እነዛ ኡሉል አዝም የሚባሉት ከሩሱሎች ውስጥ እንግዲህ በቁርአን ውስጥ ከተጠቀሱት ዑለማዎች በአንድ አንቀጽ ላይ በተርታ የተጠቀሱትን ሩሱሎች ይገልጻሉ አምስት ናቸው ይላሉ ኡሉል አዝሞች በጣም ይሄን የማይባል አደጋ አጋጥሟቸው ያንን አደጋ ያለፉና አልፈው ይሄን መስመር የቀጠሉ የሆኑት ኑህ ናቸው የመጀመሪያው አለይሂ ሰላም ከዛም ኢብራሂም ከዛም ነብዩላህ ሙሳ ከዛም ነብዩላህ ኢሳ እና የመጨረሻውና መቀምቀሚያው ነብዩና ሰለላሁ ዐለይሂ ወሰለም እነዚህ አምስቶቹ ናቸው ማለት ነው ካንተ በስተፊት ያሉት እነዚህ አራቶቹ እንደታገሱና አራቶቹ ሶብረው እንደሄዱት ሁሉ አንተም መሶበርና መታገስ አለብህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ያዛቸዋል ማለት ነው وقال جل ثناؤه الله سبحانه وتعالى እንደዚሁ በሌላ ማንቀጽ እሳቸውን ካዘዘ በኋላ ተከታዮቹንም ለማስተንቀቅ ሲል ምን ይላል يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ እንግዲህ እምነት የሚለው ነገር ታውቁታላችሁ ራሱ መስፈርት አለው የራሱ ነጥቦች አሉት مع ذلك كن امام بتشاون سلام ما يغلقن سوره العصر لاي بتذكرنا باجرو بدهم بتغلصوان اصبروا وصابروا ورابطوا واتقوا الله لعلكم تفلحون الى الله سبحانه وتعالى ان انت امانوچ هو امنت ليگن يشلال كن بامنته لاي ما انو ميصناو ما انو بذا لاي تنكرو اسك مجرشاو يميهدو يميلو ايه كن ياساسبال لذي ان انت امنون الله يالاچونا ايمانن تكتلاچو النبي صلى الله عليه وسلم تكتايوشنن يالاچو سوچ اصبروا وصابروا تاغسوا صنوا እንደዚሁም ራስ በራሳችሁ ደግሞ ተጽናኑ ይላል اصبروا ለራሳችሁ وصابروا በመካከላችሁ ተጽናኑ የተለያዩ ነገሮች ያጋጥማችሁ ይችላል ወራቢጡ ቀልባችሁንም አጽኑ واتقوا الله لعلكم تفلحون ስኬታማ ልትሆኑ ዘንድ ይከጀላልና አላህ Subhanahu Wa Ta'ala'ን ተጠንቀቁ ብሎ እንደዚሁም ተከታዮቻቸውን አላህ Subhanahu Wa Ta'ala ያዛል ማለት ነው ስለዚህ እንግዲህ ይህ የነብይ ሰለላሁ ዐለይሂ ወሰለም መንሃጅ ይህ አቂደተል ኢስላሚያ ስንማረው ምናልባች ከበድ ያለ ሆኖ ሊታየን ይችላል። ነገር ግን አንድ ሰው ልቡን አሳምሮ ልቡን አጽድቶ ማንኛውም ነገር በዚህ በእስልምና ላይ በዲኑ ላይ የሚመጣው ነገር ከጣፈጠውና መንሃጅ አድርጎ ከያዘው አላህ ስብሓነ ወተዓላ ልክ እንደ ነቢያቶች እንደዛ እንዳጣፈጥላቸው ሲደበደቡ ምንም አይመስላቸው ነበር። እረ እንደ ህዝቦች እኮ ናቸው፣ አላህ ስብሓነ ወተዓላ ሊምርልህ ይፈልጋለሁ፣ ያደረጉትን ያድርጉ እያሉ እንዳውም ዱዓ ያደርጉ ነበር በጎን። ልክ የዛ አይነት ጣዕም ሊያገኝ ይችላል ማለት ነው። ሁሉን ነገር ረስቶ ዲኑን መሰረትና መንገድ አድርጎ ይንቀሳቀሳል። ለዚህ ሲባል ወቲባዓን ሊሃዘል መንሃጅ አልኢላሂይ አልከሪም፣ ይህን ከአላህ ስብሓነ ወተዓላ የመጣ መንሃጅ መንሃጅ ንቡዋ የነቢያቶችን መንሃጅ ለመከተል ሲባል ብዙ መጽሐፎች ተጽፈዋል። ይሄን ለማብራራት ወደ አላህ ስብሓነ ወተዓላ ለመብራት ብዙ ነገሮች ተደርገዋል ማለት ነው። ስለዚህ ሰዎች በአጠቃላይ የራሳቸው መስመር ለማሳመር እንደዚሁም ሌሎች መጽሐፎች አስቀምጠዋል። ነገር ግን ይሄንን መንሃጅን ንቡዋን በደንብ አድርገን ተምረንና አውቀን አቂዳችንም በዚህ ላይ የእስልምና መርህ ማስቀመጥና ማወቅ የግድ ይገባናል ማለት ነው። እንግዲህ ኢነ ኩለ አስሓቢ ሚለቲን የመስመር ባልተቤቶችን የሃይማኖት ባልተቤቶችን በአጠቃላይ ስንመለከት የድዑነ ናሰ ኢለይሃ ሁሉም ባጢሉንም የተከተለ ትክክለኛውንም የተከተለ እንደዚሁን እሱንስ ግማሽ በግማሽም ያለ ሁሉ ወደዛ ወደ ራሱ መስመር ሰዎችን ለመምራት ለማምጣት ሁሉም ይጥራል። ወየዕተቂዱነ አነ ልሐቅ ፊሃ ዱነ ማሲዋ ሐቁ ደግሞ ሁሉም እያንዳንዱ የራሴ ነው ብሎ ጠዋት ማታ ይጥራል ያስባል። ወኩሉ አስሓቢ አቂደትን የድዑነ ናሰ ኢላ ኢትባዒ ሷሂቢ አቂደትህም የዛን የአቂዳቸውን ባልተቤትና መሪውን እንዲያከብሩት እንዲምሩት ያንን መሪ አድርገው እንዲይዙት ሁሉም የራሳቸውን ጥረት ያደርጋሉ። ይሄ እንግዲህ የሰዎችና ባጢል መስመሮችን የሚከተሉ ሰዎች ባህሪ ነው። እነሱ ሲጠሩ ወደ አቂዳቸው ሰዎችን ሲያመጡ ያን የአቂዳውን ባልተቤት እንዲከተሉ ነው የሚያደርጉት። አቂዳው ቡዝያ ከሆነ ቡዝያ የሚባለውን ሰው እንዲያከብሩ፣ ያን የፈለስፈውን ሰው እንዲከተሉ አድርገው ነው። እያንዳንዱ ሃይማኖት የራሱ ባጢሉን ያንን የፈጠረውን ሰው እንዲከተሉ አድርገው ነው የሚታገሉት። ነገር ግን ዲኑን አልኢስላሚ ይሄ የእኛ ዲን የእኛ ሃይማኖት እስላም ግን ፈላ የድዑ ኢለ ኢትባዒ ጦሪቀቲሂ አንድ ሙስሊም ሲጠራ ያንን እሱ የሚያምንበትን ጦሪቃውን ብቻ ሳይሆን ሊአነሁ ለይሰ ለሁ ጦሪቀቱን ተኽሱሁ የሚለየው የሆነ የራሱ መስመር ስለሌለው የኔ መንገድ ይሄ ነው ብሎ ስለማያምን ወደ አላህ ስብሓነሁ ወተዓላ ብቻ ነው የሚጠራው ማለት ነው። እከሌ እንደዚህ ተከተሉት፣ በከሌ መስመር ላይ ሂዱ፣ እከሌ አቂዳ ነው ትክክለኛው ብሎ ምንጊዜም አይጋተርም። በዛ መስመር ላይ እንደ ሌሎች ወደ ባጢል እንደሚጠሩት ሰዎች አቋሙን አይገልጽም ማለት ነው። ኢነማ ዲኑሁ ዲኑላሂ ዐዘ ወጀል አለዚ እርተዳሁ ሊነፍሲህ አንድ ሙስሊም አንድ ሙእሚን የሚጠራው ያ አላህ ስብሓነሁ ወተዓላ የመረጠለት ወደ ሆነው ወደ እስልምና ብቻ ነው ማለት ነው። የቁል ላህ ዐዘ ወጀል ኢነ ዲነ ዒንደ ላሂ ልእስላም አላህ ስብሓነሁ ወተዓላ ዲን ሲባል ኢነ ዲነ ሃይማኖት ሲባል አላህ የመረጠውና ለሰው ልጆች የመጨረሻ አድርጎ የላከው አልኢስላም እስልምና ነው ይላሉ። ኢነ ዲነ ዒንደ ላሂ ልእስላም ዲን አላህ ስብሓነሁ ወተዓላ ዘንድ ተቀባይነት ያለው አላህ ስብሓነሁ ወተዓላ መርጦ የላከው እስላም ነው። እኛ እስላም ብንለው በአረበኛ ቋንቋ በተለያዩ ቋንቋ የራሱን ሌላ ትርጉም ቢኖረው ግን አላህ ስብሓነሁ ወተዓላ የተመረጠውና እሱ ዘንድ ተቀባይነት ያለ የመጨረሻው እስላም ነው። ስለዚህ አንድ ሰው ወደ እስልምና ሲጠራ ወደ ዲን ሰዎችን ሲያመጣ ወደ እስላም ነው የሚጠራው ማለት ነው። ወላ የድዑ ኢላ ተዕዚሚ በሸር ሰዎችን እንዲያከብሩ ሰዎችን እንዲከተሉ ሰዎች የአቂዳ መሪ ናቸው ብሎ እነሱን እንዲከተሉ አይደለም። ምንጊዜም ኢነ ዲነ ዒንደ ላሂ ልእስላም የእሱ ምልክቱና የእሱ አርማው የሚጠራበት ምንጊዜም ኢነ ዲነ ዒንደ ላሂ ልእስላም ይሄ ሊሆን ይገባል ማለት ነው። ፈኩሉ ልበሸሪ ፊ ዲኒላህ ሰዋ እያንዳንዱ የሰው ልጆች በአጠቃላይ ነጩም ቀዩም ማንኛውም ስለ አላህ ስብሓነሁ ወተዓላ ዲን በአላህ ስብሓነሁ ወተዓላ ባወረደው ዲን ሲመዘኑ ሁሉም እኩል ናቸው። ላ ፈርቀ በይነሁም ኢላ ቢተቅዋ በመካከላቸው አንዱን ከአንዱ የሚያስበልጠው ነገር የለም አላህ ሱብሃነሁ ወተዓላ መፍራትን ቢሆን እንጂ ማለት ነው። ለዚህ ነው በል የድዑ ናስ ኢላ አን የስሉኩ ሰቢለ ረቢሂም ወዩእሚኑ ቢሩሱሊሂ ወየተቢዑ ሸርዐሁ አለዚ አንዘለሁ አላ ኻተሚ ሩሱሊሂ ሙሐመድን ሶለላሁ ዐለይሂ ወሰለም። እንግዳስ እያንዳንዱ ሙስሊም የነቢዩን ሶለላሁ ዐለይሂ ወሰለም መንሃጅ መከተል ከፈለገ ምንጊዜ ማድረግ ያለበት ምንድን ነው? የነቢዩን ሶለላሁ ዐለይሂ ወሰለም ያን ያስቀመጡትን መንገድ እሱን አጥንቶና እሱን በደንብ ተምሮ በዛ መልኩ ሰዎችን ማስተማርና ሰዎችን ማምጣት ነው ማለት ነው። ስለዚህ እኛ ወደዚህ ወደ ዲን አልኢስላም ሰዎችን በመንጠራበት ጊዜ የራሱ የሆነ የአላህ ሱብሃነሁ ወተዓላ መንሃጅ አለ። ወደዛ ወደ መንሃጅ እንጂ እኔ ወደምከተለው እኔ ይሄ ነው ወደምንለው ነገር ሰዎችን ማጨናነቅና ሰዎችን ወደዛ ማስገባት መታገል የለብንም። አማመና ቁርአን ቁርአን አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሱና አለ። የመጨረሻው እንግዲህ የመጨረሻውና የመጀመሪያው የመጨረሻው ዋናው የኛ ምንጫችንና መስደራችን ሁለቱ መሆኑን ለማንኛውም ሰው ማስገባትና ማስረዳት ግዴታ ይሆንብናል ማለት ነው። ስለዚህ የኩኑ ሊዛመን አለ ልኢንሳን አንየቅሲደ ዲን አልሐቀ ወየተዓለመሁ ወዩእሚነ ቢህ። እያንዳንዱ ሰው ይህንን ትክክለኛውን ዲን አስቦ ሊማር ሊያምንበት ግዴታ ይሆናል። ለምን? ሊተዝሀበ አንሁ ልሐይራ ከሱ መዋለል ጥርጣሬ እንዲወገድልን ማለት ነው። የመጀመሪያ ሄዳለ። ሁሉም ግን መለስ ብለን ስናየው ሁሉም መንሃጀል ቁርአንና ወሱና የተከተለ ነው። አንዳንድ ጊዜ ዑለማዎች አቂዳን ሲከፋፍሉ ሶስት አድርገው የሚናገሩ አሉ፣ ሁለት የሚያደርጉ አሉ፣ አራትም ከዛ በላይ የሚያደርጉ አሉ። ይሄ የማስተማር ስልት ነው። ሁሉም في منهج اهل السنه والجماعه باهل السنه والجماعه መስመር እስካሉ ድረስ ሁለት ማለታቸው ለምሳሌ እንደነ ኢማም ኢብኑ القيم ለሁለት አድርገው የከፈሉ አሉ፣ ለሶስት አድርገው እንደ ኢብኑ ተይሚያ ሻቸው፣ ከዛም ቢፍት እንደ ሱፊያን ኢብኑ ዑይና፣ ከዛም በኋላ እንደዚህ ሶስት አራት እያደረጉ የከፈሉ ብዙ ዑለማዎች አሉ። ያንን መንሃጅ ሱናና መንሃጅ አልኪታብን ከተከተለ ሶስትና አራት ብለው የከፈሉት ሰዎች እንዲገባቸው ከፋፍለው ለማስተማር ያደረጉትና ከቁርአን እስቲንባጥ አድርገው ከዛ ፈህም አድርገው ያስቀመጡልን እንዲገባን እንጂ ትክክለኛ ሶስት ያለውን ሶስት አይደለም ብለህ አንተ በሁለቱ ብትማር፣ ሁለት ያለውን ሶስት ባለው ብትማር ሁለቱ የሚጋጭ አይደለም። እነዚህ ሊያጣቡንና አእምሯችንን ሊያጨናንቁት አይገባቸውም ማለት ነው። ስለዚህ ለምሳሌ አንዳንድ ሰዎች ምን ይላሉ? አቂዳ ስንማር ስለ አላህ ስንጀምር መጀመሪያ መማር ያለብን ስለ ወጁድ الله عز وجل ስለ አላህ ወጁድ ነው። አላህ ወጁድ ለመሆኑ ግኝ ለመሆኑ ሩቡያ ፈጣሪ ለመሆኑ ፈላጭ ቆራጭ ለዚህ ለዓለም መሆኑ የመጀመሪያው ይሄ ነው ይላሉ። ሁለተኛ ደግሞ ኡሉህየቱ አላህ ተመላኪ ለመሆኑ አምልኮት በአጠቃላይ የሚገባው ጌታ እሱ ስለመሆኑ ብለው ሁለት ይላሉ። ሶስተኛ ፊ አስማኢሂ ወሲፋቲህ ስለ አላህ ሱብሃነሁ ወተዓላ ባህሪያቶችና ስያሜዎች ነው ብለው ለሶስት በዚህ መልኩ የሚያስቀምጡ አሉ። አንዳንዶች ደግሞ ውጁዱላህ የአላህ ሱብሃነሁ ወተዓላ ግኝነት የብቻ ያስቀምጡታል። ሁለተኛው ደግሞ ወህዳንየቱሁ ብቸኝነቱን ለይተው ከውጁዱ ሁለት ብለው ይቆጥራሉ። ሶስተኛ ደግሞ ኡሉህያ የሚለውን ሶስት ያደርጋሉ። አራተኛ አስማ የሚለውን ያስቀምጣሉ። አምስተኛ ሲፋት የአላህ ባህሪ እያሉ የሚከፋፈሉበት የራሳቸው ባህሪና አካሄድ አለ ማለት ነው። ስለዚህ እኛ ግን ይህንን ክፍፍሉን አጥር አድርገንም ሰፋም አድርገንም መረዳት እንችላለን። እኛ ልንጠነቀቅና ልናውቅ የሚገባው ምንድን ነው? ያ የከፋፈሉት ከመንሃጅ ሱና ከቁርአንና ከነቢዩ ሰለላሁ ዐለይሂ ወሰለም ከሀዲስ መስመር የወጣ ነው ወይስ ከዛ ውስጥ ነው የሚለውን ብቻ በደንብ ማወቅና መከታተል ያስፈልገናል ማለት ነው። እንግዲህ የምንጀምረው ዛሬ ስለ መጀመሪያው ስለ አላህ ሱብሃነሁ ወተዓላ ባህሪ ወይንም ደግሞ ሲፈተል ውጁድ አላህ ሱብሃነሁ ወተዓላ ስለ አቂዳ ስለ አላህ ስንነጋገር መጀመሪያ ስለ ሩቡብያ ነው የምንነጋገረው። ሩቡብየቱሁ ሱብሃነሁ ወተዓላ ሩቡብያ ብሎ ማለት የአላህ መገኘትን የአላህ ስብሃነ ወተዓላ የዚህ ዓለም አስተዳዳሪነቱን አላህ ስብሃነ ወተዓላ የዚህ ዓለም ፈላጭ ቆራጭ የሚገል የሚነሳ መሆኑን ማመን ሩቡብያ ብለው ይጠሩታል። መጀመሪያ ከዚህ ነው የምንጀምረው ማለት ነው። ለምን ከዚህ የምንጀምርበት ምክንያቱ ለምንድነው? ቁርአን ራሱ ሲናገርና ስለራሱ አላህ ስብሃነ ወተዓላ አምልኩኝ እኔ ነኝ የፈጠርኳችሁ ብሎ ሲናገር መጀመሪያ የሚያስቀምጠው ምንድነው? መፍጠሩን ነው። እኔ እኮ ነኝ ይሄን ዓለም የፈጠርኩት፣ መሬትን ማድርቃት እኔ ነኝ፣ መልሼ ዝናብ አዝንቤ እንደገና ደግሞ እንድታብብ ማድረጋት እኔ ነኝ፣ ሰማያትን የፈጠርኩላችሁ እኔ ነኝ ይልና መጨረሻ ላይ ግን ለዓለኩም ተተቁን ይላል። ለዓለኩም ተተፈከሩን፣ ለዓለኩም ተዘከሩን፣ ለዓለኩም ተዓቂሉን ይላል። ይሄ ምንድነው? ይሄን ያረኩላችሁ መጀመሪያ ሀያልነቱን ያስረዳል፣ ፈጣሪነቱን ያስረዳል፣ የሚረዝቅ መሆኑን ይናገራል። ይሄን ያረኩል ለምንድነው? እኔን ተመልክታችሁ አይታችሁ ሀያልነቴን እንድትገዙኝ፣ እንድትፈሩኝ፣ እንድታስተነቱ፣ እንድታስተ እንድታስተውሉኝ፣ እኔ እንድትጠነቀቁኝ ነው ይላል። ስለዚህ መጀመሪያ አንድ ግኝት ግኝ ነገር ለምሳሌ ብናይ አንድ ቴክኖሎጂ የተፈጠረ ነገር ስናይ ያንን እቃ አይደለም ማጋነን ያለብን፣ ይህንን ያስገኘው ማን ነው የሚለው ነው ሊያስደንቀንና ሊገርመን የሚገባው ማለት ነው። ስለዚህ የአላህን ሀያልነት ካወቅ ነው ማንነቱን ካወቅ ነው ከዛ በኋላ ያለው ነገር እየገባንና እያወቅ ነው እንሄዳለን ማለት ነው። ስለዚህ አላህ ስብሃነሁ ወተዓላ የዚህ የዓለማት እንግዲህ ፈላጭ ቆራጭ መሆኑ አላህ ስብሃነሁ ወተዓላ የዚህ ዓለም ተቆጣጣሪ መሆኑ ለሁላችንም ግልጽ፣ ሙሽሪኮችም ያልካዱት የአላህ ስብሃነሁ ወተዓላ ባህሪ ቢሆንም ለተወሰነ ለመረዳት ያክል የተወሰኑትን እናያለን ማለት ነው። እንግዲህ አላህ ስብሃነሁ ወተዓላ የሰው ልጆች በተፈጥሯቸው እንዲያስቡ አድርጎ ነው የፈጠራቸው። ገና አንድ ሰው ተወልዶ አቅሉ በሚሞላበት ሰዓና በሚስተካከልበት ጊዜ ምን ማድረግ አለብኝ፣ ምንድን ላምልክ ብሎ በተፈጥሮ የሚመለክን ነገር ይፈልጋል፣ ያስባል። ተፈጥሮ ስለሆነ ማለት ነው። የሰው ልጅ ስጋዊ ሰውነቱን በምግብ በመጠጥ በተለያዩ ነገሮች ሊያረካ ይችላል። ነገር ግን ውስጣዊ ማዕነውያ ወይንም ሩሃንያ ተብሎ የሚጠራው የውስጣዊ እርካታውን ላያገኝ ይችላል። ለምን? ይሄ የሚገኘው ውስጡን የሚቆጣጠርለት ውስጤን ያውቀዋል ብሎ የሚያረካለት የሆነ የሚያመልከው ነገር ማግኘት ስለሚያስፈልገውና ስለሚያስብ ማለት ነው። ለዚህ ሲባል የሰው ልጆችን ስናያቸው በአብዛኛው ዓለማትን ስንመለከተው የተለያዩ ነገሮች ሲያመልኩ እናያቸዋለን። ያዕቡዱነ መስኑዓተን መክሉቀተን ከሸጀር ወልሐጀር ወልበሸር ወገይሪሃ፣ ድንጋ ራሳቸው ፈብርከው ዛፎችን አምላክ አድርገው ሰዎችን ራሱ እንስሳዎችን ራሳቸው ተስማምተውና ጌታ አስመስለው ሲያመልኩ እናያቸዋለን ማለት ነው። ይሄ ምንድን ነው? የሰው ልጅ አቅሉን በሆነ ነገር ካሳመነው እንደ እንስሳ ይሆናል። አላህ ለዚህ ነው ቁርአኑ ላይ የእኩሉነ ወየተመትዑነ ከማ ተእኩሉ አንዓሙ ወናሩ መስወን ለሁም ይላል። እንግዲህ ሙሽሪኮች አላህ ስብሃነ ወተዓላ ከማምለክ በራቁ ቁጥር እንስሳዊ ባህሪያቸው፣ የሰው ልጅ እንስሳዊነት ባህሪ ያለው፣ አቅል ተሰጥቶት ደግሞ ሰዋዊ ባህሪ ያለው፣ እንስሳዊ ባህሪው እያሸነፈውና እየተቆጣጠረው አቅሉ ወደ ሌላ ነገር ይወስደዋል። ዛሬ ያው ምዕራቡ ላይ እናንተ እንደምታው በአብዛኛው አውሮፓ ዓለም ላይ የተለያዩ ነገሮችን በአእምሯቸው ያሳምናሉ። ለምን? ውስጡ የሆነ ነገር ይፈልጋል። ያንን የሚያረካለት ነገር ካገኘ ሊታለልና እንደ እንስሳ ሊሆን ይችላል። ከልዓን አሚላቸዋል አላህ ስብሃነ ወተዓላ እንደ እንስሳዎች ናቸው አምላካቸውን የካዱና ከዛ የወጡ ከትክክለኛው መስመር የረቀቁ ሰዎች ይላሉ። ለዚህ ነው ዛፍ ሲያመልክ ታየዋለህ፣ እንጨት ሲያመልክ ታያለህ፣ ላሞች ሲያመልኩ፣ ከብቶች ሲያመልኩ እናያቸዋለን። ለምንድን ነው ያመለኩት ብለን አሁን እንደው እኛ እንዴት ሰው አይደሉም እንዴ ብለን ልንገረም እንችላለን። አልሐምዱሊላህ አለዚ ጀዐለና ሚነል ሙስሊሚን፣ አላህ ሙስሊም አድርጎ ስለፈጠረን ከቤት ከድሮ ጀምሮ እስልምናን ይሄን በቀላሉ አግኝተነው አላህ ሱብሃነሁ ወተዓላ ስላደረሰን ትልቅ ሽክሩና ምስጋና ለአላህ ሱብሃነሁ ወተዓላ ይገባዋል። እንስሳ ከብቶችን የሚያመልክ ሰው ስናይ ግን ዛፍን የሚያመልክ ሰው ስናይ እንጨትን የሚያመልክ ሰው ስናይ ምን ያክል እንደሚገርም ተመልከቱ። በጣም ወጣ ብለን እኛ ስናየው በጣም በቃ ቁጭ ብለንም ተንስተንም ተኝተንም ጌታችንን እናመሰግን ይገባናል። አልሐምዱሊላህ በጣም ትልቅ ሹረታ ነው አላህ ሱብሃነሁ ወተዓላ የቸረን ማለት ነው። እስኪ መልከት ትበሉት በቀላሉ ሰውትና እንጨት ራሱ አስቀምጦ ጣዖት ከእንጨት ፈላልጦና ቀባብቶ ከወርቅና ከብር ሰርቶ አንጠልጥሎ ይሄ ጌታ ነው ብሎ ለዛ ስጁድ የሚያደርግ ራሱ ሰርቶት ራሱ ፈልስፎት ራሱ ፈብርኮት የሚያመልክ ሰው ታያላችሁ። ያ ሰው ደግሞ በዚህ በዱንያው ቴክኖሎጂ ዓለም ስታዩት በጣም በቃ የራቀና ብዙ ነገሮችን የሰራ ብዙ ነገሮችን የፈለሰፈ ሆኖ ልታዩት ትችላላችሁ። ሁለቱን ስታውቅ እንዴት ይሄን ሊያደርግ ይቻላል ብሎ አእምሯችን ይጨናነቅ ይቻላል። ለምንድን የሰው ልጅ ከዚህ ከሩሃንያው ከጌታው ከፈጣሪው ጋር በራቀ ቁጥር እንስሳዊ ባህሪው እያሸነፈውና ወደዛ ይሄዳል ማለት ነው። ለዚህ ነው አላህ ሱብሃነሁ ወተዓላ ፈአማ መን ጦጋ ወአተረ ልሐያት ዱንያ ይላል። ጦጋ ብሎ ማለት በቃ አእምሮ የጠመመ የተቆጣጠረው መእኹዙ ሚነ ጡግያን፣ አንድ ሰው በራቀ ቁጥር ዲኑን እየረሳ ወደ ዱንያዋዊ ወደዚህ በተቆጣጠረችው ጊዜ ሁሉ ነገር እየጠመመና እየተሸፈነ ይሄዳል። ጡግያን ማለት መሸፈን ማለት ነው። አእምሮ ሌላ ነገር ይቆጣጠረውና ሌላ አይነት ባህሪ ይይዛል ማለት ነው። ስለዚህ ድንጋይ ስለሚያመልኩ ነብዩ ሰለላሁ ዐለይሂ ወሰለም መጡና ጠየቋቸው። መሐመድ ሰለላሁ ዐለይሂ ወሰለም አይሁዶች እና ሙሽሪኮች የሚያመልኩት እንጨት፣ ዛፍ፣ ቅጠል፣ ወርቅ፣ ብር ምናምን ስለሆነ እንደናንተስ ጌታ ምን አይነት ነው ብለው ጥያቄ ያቀረቡ عن صفات الله عز وجل። አላህ ሱብሃነሁ ወተዓላ ግን መልሱን ወዳውን አወረደላቸው። قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد እጥር ምጥን ያለ መልስ አስቀመጠላቸው አላህ ሱብሃነሁ ወተዓላ። ليس الامر كما تسالون ጉዳዩ እናንተ እንደምትጠይቁት አይደለም፣ ከዛፍ ከወርቅ ከብር የተፈለሰፈና የተሰራ አይደለም የኛ አምላክ። የኛ አምላክ እናንተ የምትጠይቁት ይህ አላህ ሱብሃነሁ ወተዓላ ብሎ ማለት ሁወላሁ አሐድ፣ እሱ አንድ እና አንድ ብቸኛ የሆነ ጌታ አላህ ሱብሃነሁ ወተዓላ ነው። አላህ ሱመድ፣ መጠጊያ የሆነ ጌታ፣ ሁኩሉል መኽሉቃት ወደ እሱ የሚጠጉበትና ሁሉም ወደ እሱ የሚፈልጉበት የሆነ ጌታ እሱ ነው አላህ ሱብሃነሁ ወተዓላ ብሎ አላህ ሱብሃነሁ ወተዓላ መልሱን አወረደላቸው ማለት ነው። ሶመድ ብሎ ማለት ሁለት ትርጉም አለው። አሶመድ ማለት አዩስመዱ ኢለይሂ፣ አንዱ ይሄ ነው፣ ወደሱ ሁሉም ሰው የሚፈልግና ወደሱ የሚዞር ሲጨንቀው ሲጠበው መግቢያ መውጫ ሲያጣ የሚጠጋበትና የሚለምን የሆነ ጌታ። ሙሽሪኩም ሁሉም የዛን ጊዜ ጭንቀት ሲመጣበትና ሲጣበብ አላህ ነው የሚለው፣ ሁሉም አይኑን ወደ ሰማይ ነው የሚያዞረው። ሶመድ ማለት ይሄ ነው። ወይንም ሶመድ ብሎ ማለት የማይበላ የማይጠጣ ከወርቅና ከብር ከእንደዚህ ያለ ያልተፈጠረ ሙሉ የሆነ ጌታ ማለት ነው። አላሁ ሶመድ ለም የሊድ ወለም ይውለድ፣ ያልወለደ የማይወልድ የማይወለድ የሆነው ጌታ ለሱ አንድም ሆነ ምንም ነገር አቻና ተመሳሳይ የሆነው ጌታ ነው ሲል አላህ ሱብሃነሁ ወተዓላ ራሱን በዚህ መልኩ አስተዋወቃቸው። በዚህ ባጭር መልስ እንዲያውቁና እንዲገነዘቡ አደረጋቸው ማለት ነው። እንደዚሁም በሌላ አንቀጽ ላይ አላህ ሱብሃነሁ ወተዓላ አላሁ الذي رفع السماوات بغير عمد ترونها አላህ እንግዲህ እሱን ማንነቱን እንዲያውቁ መግቢያ ላይ እንደጠቀስኩት አላህ ሱብሃነሁ ወተዓላ እንድናመልክ መጀመሪያ የእሱን ማንነት የሚገልጽ ነገር ነው የሚያስቀምጠው። አላህ ማለት الذي رفع السماوات ሰማያትን ከፍ አድርጎ ለኛ ጣራ ያደረገ የሆነ ጌታ ነው። بغير عمد ترونها እምታዋት እምትመለከቷት ምሰሶ ሳይኖር ያንን ከፍ አርጎ የሚይዝና የሚገድፍ ነገር ሳይኖር ይሄን ሰማያት ከፍ አርጎ የፈጠረ የሆነ ጌታ ነው ይላል። ثم استوى على العرش وسخر الشمس والقمر ከአርሹ ላይ ተደላደለ፣ ከዛም ጨረቃንና ፀሐይን ለሰው ልጆች ያገራ የሆነ ጌታ ነው። ምን ጊዜም ጊዜያቸውን ጠብቀው የሰው ልጆች በሚፈልጓቸው መልኩ ያስቀመጠና ለሰው ልጆች እንዲጠቅሙ አድርጎ ያደረገ የሆነ ጌታ ነው ብሎ ራሱን ማስተዋወቅ ጀመረ ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ በአጠቃላይ ወደ መካ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዳዕዋ በጀመሩበት ሰዓት ላይ የሚያደርጉትን ዳዕዋና የወረደላቸውን የቁርአን አንቀጽ በሰፊው ብንከታተለውና ብንመለከተው ስለ ራሱ ማስተዋወቅ ነበር። አላህ ሱብሃነሁ ወተዓላ ራሱን ነበር የሚያስተዋውቀው፣ ይሄንን ፈጥሬያለሁ፣ ይሄን አድርጌያለሁ። ከዛም ደግሞ የመጨረሻይቱና የዘላለማዊ ህይወት የምንኖርባትን የአኼራን ጉዳይ ነበር የሚያስተዋውቀው። ጀነት እንደዚህ ያለች ናት፣ እንዲህ ያለ ጸጋ ነው፣ በአይን ታይቶ የማይታወቅ በጆሮ ተሰምቶ የማይታይ ያለባት ጀነት ማለት በቃ እንዴት አድርገው ልባችን ላይ ስትወራና ታሪኳ ስለ ጀነት ሲወራ ልክ ልባችን ድቅ ድቅ እንደሚለው ማለት ነው። ስለዚህ ይሄ ነበር አላህ ሱብሃነሁ ወተዓላ የሚያደርገው ማለት ነው፣ መካ አካባቢ ያለውን። ይሄ ለምንድን ነው? የአላህን ሀያልነት ይህንን ካወቁና ሰዎች ከተገነዘቡ አላህ ሱብሃነሁ ወተዓላን እንዲያመልኩትና ወደ እሱ በአጠቃላይ እንዲዞሩ ማለት ነው። ለዚህም ምን ይላል? ኩሉ የጅሪ ሊአጀሊን ሙሰማ፣ እኔ ሁላቸውም በሰማይ ላይ የተፈጠሩ ከዋክብቶችና በአጠቃላይ ፕላኔቶች የጅሪ ሊአጀሊን ሙሰማ ለተወሰነላቸው ቀጠሮ ድረስ ይሽከረከራሉ። አላህ አዟቸዋል፣ ቀጠሮ አስቀምጦላቸዋል። ማንም አሁን ምሁር ቢባል ማንም አስተማሪ ፀሐይ እዚህ ድረስ ነው የምትሽከረከረው፣ ከዛ በኋላ ትቆማለች፣ ጨረቃ ይሄን ያክል ነው፣ ከዛ በኋላ ትቆማለች፣ ፕላኔቶች እዚህን ያክል ናቸው፣ ከዛ በኋላ ይጠፋሉ፣ ይጨምራሉ፣ ይቀንሳሉ ብሎ ማወቅ አይችልም። አላህ ሊአጀል ሙሰማ ማንንም ያላሳወቀው የራሱ የሆነ ቀጠሮ አስቀምጦላቸው የአላህ የታዘዙ በአላህ የታዘዙ ባሪያዎች ናቸው ይላል። ዩደቢሩል አምረ አላህ ነገራቶችን ሁሉ ራሱ ይደብራል፣ ያስተካክላል። ዩፈሲሉል አያቲ እንደዚሁም አንቀጾችን እና ተአምራቶችን አላህ ሱብሃነሁ ወተዓላ ለሰው ልጆች ያብራራችላቸዋል። ለዐለኩም ቢሊቃኢ ረቢኩም ቱቂኑን። ይህ እንግዲህ ይህን የሚያደርግበት ይህን ያስቀመጠበት ምክንያቱ ምንድን ነው? ጌታችሁ ጋር የምትገናኙ መሆናችሁን ታረጋግጡ ዘንድ ይከጀላልና ይላል አላህ ሱብሃነሁ ወተዓላ። ወደፊት መቼም ሞት አለ ብሎ የሚጠራጠር ወይንም ደግሞ ሞት የለም ብሎ የሚጠራጠር የለም። ሁላችንም በዚህ ሁሉም ይስማማል። ነገር ግን ከዛ በኋላ ያለው አንድ ሰው ተንስቶ ከጌታው ጋር ተገናኝቶ አላህ እኔን ካለ ምንም ነገር አስገኝቶኛል፣ መጀመሪያ ምንድን ነበር ብሎ ተመልክቶ መጀመሪያ ካለ ምንም ነገር ያስገኘ ጌታ በኋላ እንደገና አፈር ከሆንኩ በኋላ መመለስ ምን የሚያክል አይሳነውም ብለን እንድትነስተነትንና ጉዳዩ እንዲገባን አላህ ሱብሃነሁ ወተዓላ በዚህ መልኩ ያስቀምጣል ማለት ነው። ከዛም እንግዲህ አላህ ሱብሃነሁ ወተዓላ ለሩቡብያው ለፈጣሪነቱ ብዙ ማስረጃዎችን አስቀምጧል። ከዛዎች ውስጥ የተወሰኑትን ኢንሻአላህ በሚቀጥለው እንመለከታለን። የመጀመሪያው ለአላህ ሱብሃነሁ ወተዓላ ለመገኘቱና ለፈጣሪነቱ ዋናው ምልክትና ትልቁ ኸልቁ ሀዘል ከውኒ ወማ ፊሂ ሚን በዲኢ ሱንዕ፣ የዚህ የከውኑ የዚህ የምናየው ፍጥረታት ያፈጣጠር ሂደትና ስልት ነው። ይሄ ነው እንግዲህ ዑለማዎች ምን ይላሉ፣ አላህ ሱብሃነሁ ወተዓላ ለዚህ ለፈጠረው ፍጥረታት ያወረዳቸው መጽሐፎች ለሁለት ይከፈላሉ ይባላል። አንደኛው ኪታቡን መፍቱህ፣ ክፍት የሆነና ሁልጊዜ የሚነበብ የሆነ መጽሐፍ ነው። ሌላኛው ደግሞ ይሄው ቁርአን ገይረ ወፍቱህ የሆነው ይሄ ነው። እና ይህ ከውን አላህ ሱብሃነሁ ወተዓላን ልናውቅበትና አላህ ሱብሃነሁ ወተዓላን ልንረዳበት ምንጊዜም ልናስተውለውና ምንጊዜም ክፍት የሆነና ምንጊዜም ዝግጁ የሆነ መጽሐፋችን ነው ማለት ነው ለኛ። ስለዚህ ይሄ የምናየው ግዙፍ የሆነ ዓለም ዋናው ፈጣሪ ለመኖሩ ይህን ዓለም የሚያስተናብረው አንድ አምላክ ለመኖሩ ትልቁ ማስረጃና ትልቁ አቅላዊ የሆነ ትልቁ ማስረጃ ይሄ ነው። ወማ ፊሂ ሚን በዲኢ ሱንዕ፣ እሱ ውስጥ ያሉት ነገሮች ደግሞ ስንመለከታቸው በጣም የሚገርሙና የሚደንቁ የሆኑ የዚህ የዓለማት አፈጣጠሮችን እነሱ ትልቅ ምልክቶች ናቸው ማለት ነው። እንግዲህ የሰው ልጅ ዙሪያውን ስንመለከተው በሰው ልጅ ዙሪያ ይሄ ዓለማት ይገኛል። ይሄ ዓለማት ደግሞ አቀነባበሩን አቀማመጡ ስናየው ከበላያችን ይሄ የምናየው ሰማያት አለ፣ ከውከቦች አሉ፣ እንደዚሁም ደግሞ ፕላኔቶችና እነዚህ ጨረቃ፣ ፀሐይ፣ የተለያዩ ነገሮችን አላህ ሱብሃነሁ ወተዓላ ከላይ አስቀምጦልናል። ሁሉም ከምድር ሁነን ስናያቸው የሚደንቁና የሚገርሙ ነገሮች ናቸው። እዚህ ደግሞ ምድር ላይ ወአርዱ መምዱደቱን ፊሃ ቂጡዑ ሙተጃዊራት፣ ምድር ላይ ደግሞ የተለያዩ መሬትን ከፈጠረልን በኋላ መሬቶች ራሳቸው ደግሞ የተለያየ ባህሪ ያላቸው የተለያየ ለሰው ልጅ ጥቅም ያላቸው አንዱ ለአዝመራ ሲሆን አንዱ ለሌላ ነገር፣ በጣም ብንመለከተው ራሱ ይሄ ያለንበት መሬት የሚገርምና የሚደንቅ የሆኑ ነገሮችን አስቀምጧል። እሷ ውስጥ ያለው አንድ ቦታ የሚበቅለውና ሌላ ቦታ የሚበቅለው የሚለያይ ከእዚች ምድር ላይ የሚበቅሉትን ፍራፍሬዎች ራሳቸው ከትንሽ እስከ ትልቅ ብናስተውላቸው በጣም የሚገርሙና የሚደንቁ ነገሮችን አላህ ሱብሃነሁ ወተዓላ ፈጥሯል ማለት ነው። ስለዚህ ይህ ድንቅ የሆነ በዚህ መልኩ የተቀመጠ ፍጥረት فهذا الكون لم يخلق نفسه عند يمنامنبت نغرنا لنستولو ميجباو مندنو يي تن غزو في هنا فطرتات راسون اندال فطره كزي مرادات انشلالن لمن اندزي هرغو اسكاكتو اقنابرو اسامرو دنقيه بهونه مكيات ياسقمطو عند حيال اندال راسو براسو ماسرجا سلميهم معناتن ولا بد لهم من خالق حتما በቃ ፈጣሪ ያለው ብሎ ለማመን ግዴታ ነው ማለት ነው። እንግዲህ ዓለም ያልካደውና ሁሉም የተስማማበት ነው الا شواذ من البشر ከሰው ልጆች አንዳንድ ወጣ ያሉና እንደው የተወሰኑ ቢቀሩ እንጂ ማለት لانه لا يمكن ان يخلق نفسه ራሱን ሊፈጥር አይችልም فمن ذا الذي خلقه اذا ማን ነው ሊፈጥረው የሚችለው على هذا النظام البديع በዚህ ግሩም በሆነ ስርዓታዊ መልኩ ያስገኘውና የፈጠረው ማን ሊሆን ይችላል ብለን ልናይ እንችላለን ማለት ነው። وجعله الله ايه للناظرين الذين تملكاتوش ደግሞ በሚገርም ወልቆ ያደረገው الله እንጂ ማን ሊሆን ይችላል ምንም ነገር ሊኖር አይችልም ማለት ነው። ለዚህ ሲባል الله سبحانه وتعالى ምን ይላል ام خلقوا من غير شيء ام هم الخالقون ام خلقوا السماوات والارض بل لا يوقنون በጣም የሚገርም ልናስተውለው የሚገባ አንቀጽ ነው። الله سبحانه وتعالى የሰው ልጆችን አጭር በሆነ መልኩ ያቀርብላቸዋል። ምን ይላል አም ኹሊቁ ሚ ገይሪ ሸይእን እንዴ የሰው ልጆች አላንድ ነገር ተፈጠሩ እንዴ ሀል ኹሊቁ ሚ ለዓደም እንዴ አላንድ ነገር ዝም ብለው ተገኙ አም ሁል ኻሊቁን ወይስ እነሱ ናቸው ፈጣሪዎቹ ሀል ኸለቁ አንፈሰሁም ራሳቸው እነሱ ፈጠሩ ምንድነው ጉዳው የሚክዱበት እስኪ ምክንያቱ ምንድነው ይንገሩኝ ይላል አላህ Subhanahu Wa Ta'ala ام خلقكم من غير شيء ام هم الخالقون ام خلقوا السماوات والارض الشيء راساቸውን እንተው ራሳቸውን ፈጠሩ እነሱን ፈጣሪ ሆኑ ወይንም አላ ፈጣሪ ተፈጠሩ እንግዲህ እስኪ እነሱን ተተን ወደዚህ ወደ ዓለም እንግባ ام خلقوا السماوات ወይስ ሰማይና ምድር እነሱ ናቸው ፈጠሩት ወይስ ማን የፈጠረው ይላል አላህ Subhanahu Wa Ta'ala በጥያቄ መልኩ ያስቀምጣዋል። አም ኹሊቁ ሚን ገይሪ ሸይእን አም ሁም አልኻሊቁን አም ኸለቁ አስሰማዋቲ ወልአርድ በል ላ ዩቂኑን ችግራቸው ምንድን ነው አላህ ሱብሃነሁ ወተዓላ በል ላ ዩቂኑን እነሱ እርግጥ አይሉም ውስጣቸውን አያሳምኑም እንጂ አልበለዚያ ይህ ያልኩት አሁን ሶስቱ ጥያቄዎች ሊሆኑ አይችልም ብሎ ይደመድማል አላህ። አላንድ ነገር ሊፈጠሩ አይችልም ፈጣሪ አላቸው ራሳቸውንም መፍጠር አይችሉም ሰማይና ምድርንም እነሱ አልፈጠሩትም እንደዚህ ካልሆነ ፈጣሪ አለ ማለት ነው የፈጠረ እነሱን የፈጠረ ሰማያትን የፈጠረ ምድርን የፈጠረ ይሄን አሰካክቶና ራስ በራሱ ተገናኝቶ እንዲኖር ያደረገና እንዲቀጥል ያደረገ እንግዳስ አንድ ኃያል አለ ብሎ ከዚህ መረዳት በጣም ቀላል ነው ብሎ አላህ Subhanahu Wa Ta'ala በዚህ መልኩ ያስቀምጣዋል ማለት ነው። የሚገርማችሁ ይሄን አንቀጽ በደንብ ብናስተውለውና ሁልጊዜ ልንገዘለው ይገባል። ሱሐቦች ይሄ አንቀጽ በሚወርድና ነብይ ሰለላሁ ዐለይሂ ወሰለም በሚያነቡባቸው ጊዜ ሁሉም ውስጣቸው ሊሰነጠቅ ነበር የደረሰው። እንኳን ሱሐቦች እዛን ጊዜ የሰለሙት ያልሰለሙት እንኳን እነ ጀሪር የሚባል አንድ ሱሐባ ይሄን አንቀጽ በሰማው ጊዜ ይላል ነብዩ ሰለላሁ ዐለይሂ ወሰለም በድር ጦር ላይ ተዋግተው ብዙ ሙሽሪኮች ተማርከው ነበር እና በዛ በተማረኩበት ጊዜ ይሄ ጀሪር የሚባለው የተማረኩ ሰዎችን ለማየት ወደ መዲና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዳል። እዛ በሄደበት ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም መግሪብ ሶላት ላይ ይደርሳል። ይሄንን ሲያነቡ ወጡር ያለውን ይሄንን ምዕራፍ ሲቀሩ ማለት ነው። እና ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ቀጽ እየቀሩ ሳዳምት ልቤ ሊሰነጠቅ ቀረበ ይላል አም ኹሊቁ ሚን ገይሪ ሸይእን አም ሁም አልኻሊቁን ام خلق السماوات والارض بل لا يوقنون يعلم السماء كاد قلبي ان يطير لان عند بوتا لاي كاد قلبي ان يشق ቀልቤ ሊበር ቀረበ ከኔ ላይ ተንስቶ ሊበር ቀረበ ይላል። ይሄን አንቀጽ ሲሰማ ማለት ነው። እንግዲህ ሙሽሪኮች አረበኛ ትክክለኛ ቋንቋቸው ስለሆነ የዛን ጊዜ በደንብ ገና ሲወርድ የቋንቋው ምንነት በደንብ ይገባቸዋል። የቋንቋው ውስጡ ያዘለው ትርጉም በደንብ ስለሚገባቸው ቀልቤ ተለይቶ ሊበር ቀረበ ይላል። ቀልቤ ሊፈረከስ ቀረበ ይላል። እንግዲህ ገና ካፊር የነበረው ይህ ጀሪር ኢብኑ አብዱላህ ማለት ነው። ነገር ግን ይህ ሶሃባ የዛን ጊዜ ነበር እስልምና ውስጥ የገባው አለ። ይህን አንቀጽ ከሰማ በኋላ ወዳውኑ እስልምናውን ግልጽ አላደረገም። ነገር ግን እስልምና ለመጀመሪያ ውስጥ የገባው ይህን አንቀጽ ሰምቼ ነበር። በጣም የሚገርምና የሚደንቅ የሆነ ሁኔታ ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ ራሱን ሲያስተዋውቅ በዚህ መልኩ ነበረ ያስቀመጠላቸው። እነሱ ራሳቸው ምንም ነገር ያልተገኙ ከሆኑ ይህን እንግዲህ መቼም ራሳቸው ማንም ያምናል ሀል ኩልቁ ሚነል አደም አንድ ነገር ሊፈጠሩ ይችላሉ? አይችሉም። የሆነ ነገር መኖር አለበት። ራሳቸውንም አልፈጠሩ ምድርና ሰማይንም ካልፈጠሩ فتعين انه لا بد من الاقرار بوجود خالق خلقهم وخلق السماوات والارض انقداس እነሱንም የፈጠረ ሰማይና ምድርንም የፈጠረ አንድ ሃያል አላህ Subhanahu Wa Ta'ala መኖሩን ከዚህ ባጭሩ አላህ Subhanahu Wa Ta'ala አስረዳቸው። والله الواحد القهار እሱም ያ አንድ ብቸኛ የሆነ ጌታ አሸናፊና ሃያል የሆነ ጌታ አላህ Subhanahu Wa Ta'ala ነው ማለት ነው። ስለዚህ የመጀመሪያው ማስረጃችንና የመጀመሪያው የሰው ልጆች በአጠቃላይ የተስማሙበት ትልቁ የአላህ Subhanahu Wa Ta'ala ማንነት ማወቅ የምንችልበት ይህ እምናየው ዓለም ነው ማለት ነው። ይህ ግዙፍ የሆነ ዓለማት ነው። ራሳችንን ጀምሮ ይሄ በዙሪያችን ያሉትን ነገሮች ማስተዋልና መመልከት ኢማናችንን ይጨምራል ማለት ነው። ለዚህ ነው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ገና ወደ ነብይነት በመጣጩበት ጊዜና የነብይነት ሽታው ወደ ሳቸው በመመጣው ቁጥር የመጀመሪያ እንደ ኢባዳና እንደ አምልኮት የሚሰሩት ካነ ተፈኩር ኢላሉ ዑለማዎች አጅማዕል ዑለማ በአጠቃላይ ዑለማዎች ኢጅማዕን ወዝራያ አንድ አቋም ነበር ያላቸው። የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ኢባዳቸው አተፈኩሩ ፊ ሃዳ አልዓለም መካ ከነበሩባት ከተማ ወደ ጋሩ ሂራ ወደምትባለው ዋሻ ከሰዎች ለየት ያሉና ኸለዋ እየገቡ ይሄን ዓለም መመልከት ነበር። ድንጋውን፣ ተራራውን፣ ዛፉን፣ ሸለቆውን፣ ወንዙን እየተመለከቱ ማን የፈጠረው ማን ነው እንደዚህ አድርጎ ያስቀመጠው የሚልና የተፈኩር ኢባዳ ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉት ማለት ነው። ይሄ ደግሞ ትልቁ ኢባዳ ነው። ከኢባዳ ውስጣችንን የሚያስተካክለው ኢማናችንን ሁሉ ጊዜ የሚጨምርልን ማለት ነው። ኢማናችን እየጨመረ የሚሄደው እስኪ ይሄን ሰማይ ተመልክተን እምድርን ተመልክተን ውሃውን ይሄንን ውቅያኖስ ተመልክተን ስናስተውልና አላህ Subhanahu Wa Ta'ala አንድ ቦታ ላይ በረዶውን አንድ ቦታ ላይ ዘወን በጎን ሰዓቱን ባንድ ማስቀመጥ የሚችል የሆነውን ጌታ ሁሉ ጊዜ ስናስተውል ኢማናችን እየጨመረና እያበበ ይሄዳል ማለት ነው። ለዚህም ቁርአን ብትመለከቱ በአጠቃላይ የሰው ልጆችን ኢማናቸው ለመጨመርና ለመመለስ ይሄንን ነው ስልት የሚጠቀመው። ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወኽትላፊ ለይሊ ወነሃሪ ለአያቲ ሊኡሊ አልአልባብ ኢላ አላህ ይሄን ኽትላፊ ለይሊ ወነሃሪ የሌሊትና የቀን መለያየት ለሊት ጨለማ ቀን ብርሃን የሰማይና የምድር አፈጣጠር የዚህ ዓለማት አቀማመጥ በአጠቃላይ ለአያቲን ትልቅ ተአምር ነው ኢላ አላህ ሱብሃነሁ ወተዓላ ለማን ሊኡሊ አልአልባብ ለነዚያ ልብ ብርሃን ለሆኑ ሰዎች ለሚያስተውሉ ሰዎች ለሚመለከቱ ሰዎች ትልቅ ማስረጃና ትልቅ ተአምር ነው ኢላ አላህ ሱብሃነሁ ወተዓላ። ስለዚህ ምን ጊዜ ማን ሰው ምን ይላሉ ዑለማዎች ሲመክሩና ነሲሃ ሲሰጡ ቀልቡ ላይ ሸክ ከገባበት ጥርጣሬ ከገባበት ሁሉ ነገር ይተውና ቢያንስ ራሱን ይመልከት ይላሉ። ይሄን የሰውነት እንዴት ተገጣጠመ? ትናንትና ሲፈጠር ከውሃ ነው የተፈጠረ ተፈሳሽ ነገር ነው የተፈጠረው። ያ ፈሳሽ እኔ ውስጥ ወደ አጥንትነት ተቀየረ፣ ወደ ጥፍር ተቀየረ፣ ወደ ስጋ ተቀየረ፣ ወደ ጸጉር ተቀየረ። ሁላችንም እንግዲህ እምር በላው ዓለም ላይ ምግብ ያው ነው። ነገር ግን ከየተለያየ ምግብ በልተን የተለያየ መጠጥ ጠጥተን አላህ Subhanahu Wa Ta'ala ግን ውስጣችን አጥንት፣ ጥፍር፣ ጸጉር የተለያየ ነገር እኛ ላይ አስገኝቷል። ሩቅ መሄድ አያስፈልገውም ይላሉ። ራሱን ጭንቅ ሲመጣበት የሆነ ጉዳይ ሲመጣበት ራሱን ማርካት ከፈለገና ማየት ከፈለገ ራሱን መጀመሪያ መመልከትና ማየት ነው ያለበት ይላሉ። እና የመጀመሪያውና ዋንኛው ትልቁ የኛ ተአምርና ምልክት ይሄ አላህ Subhanahu Wa Ta'ala ለመኖሩና የዚህ ዓለም አስተናባሪና የዚህ ዓለም ብቸኛ አንድ ኃያሉ ጌታ ምልክት የሚገባው ስለመሆኑ ተፈጥሮ አንድ ምልክታችን ነው ማለት ነው። ሁለተኛውና ደግሞ ሌላው አልፊጥረቱ ይሄም ደግሞ የሰው ልጅ ፍጥራው ነው ገና ሲፈጠር ፍጥራ ብሎ ማለት ጠቢዓ ጠቢዓት አልኢንሳን የሰው ልጅ ወይንም የፍጥራኖች በአጠቃላይ ተፈጥሯቸው ይሄን ዓለም የፈጠረ አንድ ኃያል አለ ብሎ ለማስረጃም አንድ ትልቅ ነገር ነው ይላሉ። ለምን الخلق كلهم مفطورون على الاقرار بالخالق በአጠቃላይ ሲፈጠር ማንኛውም ፍጥረት ፈጣሪ አለ ብሎ አምኖ ነው የሚፈጠረው። وانه اجل واكبر واعظم واكمل من كل شيء ያንንም ይሄን የፈጠረው ጌታ ከሁሉም ነገር የበለጠ ከሁሉም ነገር ሙሉ የሆነ ከሁሉም ነገር የላቀ የሆነ ጌታ ነው ብለው ያምናሉ በተፈጥሮ ፍጥሮች በአጠቃላይ ማለት ነው። وهذا الامر راسخ في الفطره ይሄ በአጠቃላይ በሰው ልጆች ልቦና ውስጥ አላህ Subhanahu Wa Ta'ala ገና ሲፈጥራቸው አብሮ ያለና የተቀመጠ ነው። አላህ Subhanahu Wa Ta'ala ይሄንን ባህሪ ሲገልጽና ሲያስቀምጥ ምን ይላል? ፍጥረተ አላህ الذي فطر الناس عليها لا تبديل لخلق الله ذلك الدين القيم الى الله Subhanahu Wa Ta'ala ፍጥረተ አላህ الزموا ፍጥረተ አላህ አላህ የፈጠረባችሁን ባህሪ ያዙ ማለት ነው። ፍጥረተ አላህ ማለት الزموا ፍጥረተ አላህ አላህ የፈጠረባችሁን ባህሪ ያዙ። እያንዳንዱ ሰው ሲፈጠር ወደዚች ዱንያ ሲመጣ አላህ የፈጠረበት ዋናው ውስጥ የነበረው ይሄ ዓለም ፈጣሪ ያለው የሚል ኢማን ይዞ ነው የሚፈጠረው። ስለዚህ አላህ ምን ይላል? እሱን አትቀይሩ አትለውጡ የተፈጠራችሁበትን ባህሪ ያዙት ይላል። አለቲ ፈጦረ الناስ عليها የሰው ልጆችን የፈጠረባት የሆነችውን ባህሪ አጥብቃችሁ ያዙ ይላል። لا تبديل لخلق الله يا اللهن አፈጣጠር መለወጥ አይቻለም አይላቱ በድሉ خلق الله ማለት ነው። አትለውጡ አትቀይሩ እስላም ሆናችሁ ተፈጥራችኋል ፈጣሪ መኖሩን አምናችሁ ተወልዳችኋል ኃያል ጌታ መኖሩን አውቃችሁ ነው የምትፈጠሩት የምትወለዱት ይሄንን አትቀይሩ። ذلك الدين القيم ትክክለኛውና ዋንኛው دین ይሄ ነው ኢላ الله سبحانه وتعالى ለምን ከተፈጠረ ጀምሮ ያለና ከዛ ጀምሮ የመጣ ተፈጥሯዊ የሆነ ሃይማኖት ስለሆነ ግዚያዊ ስላልሆነ ከጊዜ በኋላ የሰው ልጆች ሰውየው ሸውደውትና አመሳስለውበት የተገኘ ሃይማኖት ስላልሆነ ذلك الدين القيم ትክክለኛውና ዋንኛው ሃይማኖት ይሄ ነው ሲል الله سبحانه وتعالى በቁርአኑ ያስቀምጣል ማለት ነው። ስለዚህ ፍጥራ ትልቅ የኛ ገና አንድ ሰው ሲፈጠር በውስጡ ያመነ ሆኖ መገኘቱ ትልቅ ማስረጃ ነው ማለት ነው። ለዚህ ሲባል ዑለማዎች ምን ይላሉ? አንድ ሰው ገና ሲፈጠር ከሰው ልጆች የተለየ ሆኖ ለየት ያለ ተደርጎ ለብቻ ህፃናቶች አንድ ቦታ ላይ ሆኖ ብቻቸውን ቢያርጉና ለብቻቸው ቢኖሩ ፈጣሪ መኖሩን አውቀው ነው የሚቀመጡት ይላሉ። የሚያርጉት ለምን ተፈጥሮ ስለሆነ ማለት ነው። የሰው ልጆች አካባቢያቸው ባይሸውዷቸው ባያታሏቸው ወደ ሌላ ሃይማኖት ባይመሯቸው ህፃናቶች ተወልደው አንድ ቦታ ቢያስቀምጧቸውና ብቻቸውን ቢያርጉ መጨረሻ ድረስ ፈጣሪ መኖሩን አውቀውና ተገንዝበው ነው። ነገር ግን ቁርአን ወህይ ያስፈልጋቸዋል ትክክለኛው መስመር ለማወቅና ሙሉ በሙሉ ለመረዳት። ነገር ግን ፈጣሪ ለመኖሩ የዚህ ዓለም አስተናባሪ ለመኖሩ ከዚህ የበለጠ ብዙ ማስረጃ አያስፈልጋቸውም። ለዚህ ሲባል የቁሉ ሶለላሁ ዐለይሂ ወሰለም ነብያችን ሶለላሁ ዐለይሂ ወሰለም ይሄንን የቁርአን ትርጉም ሲያብራሩና ሲናገሩ ምን ይላሉ? ما من مولود الا يولد على الفطره فابواه يهودانه او ينشرانه او يمجسانه كما تنتج البهيمه بهيمه جمعاء هل تحسون فيها من جدعاء ثم يقول ابو هريره رضي الله عنه واقرؤوا ان شئتم فطره الله التي فطر الناس عليها لا تبديل لخلق الله ابو هريره يميبالوت تلقوا صحابانا ሐፊዝ የመጀመሪያ ሐፊዝ ተሷቦች ሁሉ አንደኛ የሆኑት ይሄ ሷሃባ ምን ይላሉ? ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይናገሩና ነብዩ ሰለላሁ ዐለይሂ ወሰለም ማን ሞሉድ ይወለድ ማንም የሚወለድ እዚህ ዓለም ላይ ተወላጅ የለም ኢላ ዩለዱ አለ الفطره ሲወለድ በፊጥራ ላይ ነው የሚወለደው አለ الفطራ ማለት አይ አለ الاسلام ማለት ነው እስልምናን ያወቀ ሆኖ ፈጣሪ ያለ መሆኑን ያመነ ሆኖ ነው የሚፈጠረው ነገር ግን ከዛ በኋላ አባትና እናቱ አይሁድሽ ከሆኑ አይሁድ ያደርጉታል እንግዲህ የራሳቸው ታቁታላችሁ ጥቁስ የሚባለው ወይንም ስነ ስርዓት ከተወለደ በኋላ ያን ነገር ካላደረጉለት ወደ ነሱ ሃይማኖት አይገባም አዩነስ ስራኒሂ ወይንም ነሷራ ያደርጉታል ወይንም ደግሞ መጁስ ያደርጉታል ይሄ ምሳሌ ነው ነብይ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ የተከሱት የተፈለገው ምንድነው አባትና እናት ወይንም አባትና እናትን ባይነር ዋዶቹና አሳዳጊዎቹ ከዛ ከቀጥታው መስመር እነሱ ያዘሩታል እንጂ እሱ ግን ሲወለድና ወደዚህ ዓለም ሲመጣ ተከክለኛውን ፍጥራን እስልምናን ይዞ ነው የሚመጣው ይላል ነብይ ሰለላሁ ዐለይሂ ወሰለም ምሳሌ ሌላ ያስቀምጡልናል እስኪ ግልጽ የሆነ ነገር ተመልከቱ አሉ ነብይ ሰለላሁ ዐለይሂ ወሰለም تنتج البهيمة بهيمة جمعة عند انسسا ستولد سنيات مجمري علي تولد عليك عندي تنانو متولدو بهيمة جمعة مروي هنا آكال يالا تنانو متولدو علو لكنو عهم عند في يلجو اسطل في يلا مر هنا متولدو كابتن بان من يوم انسسا سيولد مروي هنا يولد علي ينجري عوزهان يوهي نو عندان ديو الله سبحانه وتعالى يراسو የአንዳንድ የሚፈጠራቸው ከዚህ ለየት ባለ መልኩ የሚፈጠሩ ቢኖሩ ማለት ነው ነገር ግን አንድ እንስሳ ሲፈጠር ስናይ ሙሉ ነው ቀንድ ያለው ከሆነ ቀንድ ጆሮ ያለው ከሆነ ጆሮ እንደ እንስሳውና እንደ ሁኔታው ማለት ነው ሀልቱ ሽሱን አሉ ነብይ ሰለላሁ ዐለይሂ ወሰለም በጊዜው እንግዲህ ሷሃቦች ዙሪያቸው ላይ ያሉት ፍየሎች በጎች ግመሎች ስለነበሩ እስኪ ተመልከቱ አሏቸው እነዚህን ሀልቱ ሽሱን فيها እነዚህ ግመሎች ፍየሎች ውስጥ ትመለከታላችሁ ታያላችሁ ምንጀአ ቁራጣትን መለከታላችሁ ሲወለድ ጆሮ የተቆረጠ ጀድዓ ማለት ወያፍንጫው ላይ ቁራጣ ያለው ወይንም ደግሞ ቀንዱ ቁራጣ የሆነ የሆነ ነገር ትመለከታላችሁ አሏቸው ሷሃቦችም ማለት ነው የለም የሚመለከቱን ነገር የለም አንድ እንስሳ ሲወለድ ጆሮውም አፍንጫውም ሁሉ ነገር ሙሉ ሆኖ ነው የሚወለደው የሰው ልጅም ሲወለድ በዚህ መልኩ ነው የሚወለደው አሉ ነብዩ ሰለላሁ ዐለይሂ ወሰለም አለል ፍጥራ ነው ውስጡ ያመነ ሆኖ ነው ለዚህ ሲባል አቡ ሁረይራ ይሄን ሐዲስ ከተናገሩ በኋላ ثم يقول ابو هريره واقرؤوا ان شئتم اني بنغركواچو حديث يمتتراتروا كهونه اني بمشكوا كهونه يهن انقصا نبو يلالو منن ترتار يلبتن قراننا نبو يلالو فطره الله الفطره الله التي فطر الناس عليها لا تبديل لخلق الله لو انقص انبوت يلالو ابو هريره معناته سلازي انغدي ሁለተኛውنا وانا ماسرجا ايه فطره نو معناته ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ በሌላ ሐዲሳቸው ላይ ምን ይላሉ አላ አሉ ሐዲስ አልቁርስ ነው ኢነ ረቢ አመረኒ ጌታዬ አዘኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም አን ወዐሊመኩም ማ ጀሂልቱም ማታውቁትን ላስተምራችሁ ጌታዬ አዘኛል ሚማ ዐለመኒ የውሚ ሃዛ ዛሬ ቀን ያስተማረኝን እናንተ ማታውቁትን እንዳስተምራችሁ አዘኛል كل مال نحلته عبدا حلال اني ستهوت اني باسكمت كل ملكو يتغني غنزب كله لن يباريا حلال نو واني خلقت عبادي حنفاء كلهم اني باراوچن سفطراچو كلهم حنفاء هنو نو حنفاء معنات تككلنياو مسمر يتكتلو هنو دين ابينا ابراهيم عليه الصلاه والسلام الدين الحنيف تقولي ترى الحنيف مالت اي الدين المستقيم تككلنيا يونه مسمر معوجر هنا تماما الهوننا تككلنيا مسمر خلقت عبادي حنفاء باروچن سفطراچو مسمرن يازو هنا ونو ايهي نو منغداچو نغرغن وانهم اتتهم الشياطين شيطانوش متونا فجتالتهم عن دينهم كمسمراچو اسلككچاچو نزا شيطانوش مالتنو مسمرن انديلقوا ادرغاچو ሲፈጠሩና አላህ ግን ሲያስቀምጣቸው በዛ መልኩ ነው ወሐረመት አለይሂም ማ አህለልቱ ለሁም እኔ ሐላል ያደረኩትን ሐራም አደረገችላቸው ሸይጣን ወአመረተሁም አንይሽኩ ቢ ማ ለም ኡንዚል ቢሂ ሱልጣና እኔ ማስረጃ ያላወረድኩበትን ፈጽሙት ያላልኩትን አምልኩት ያላልኩትንም እንዲያመልኩ ሸይጣን አዘዛቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ማለት ነው ስለዚህ አሁን ይሄ ሐዲስ እንግዲህ የሚያስተምረን ባጭሩ ምንድነው የሰው ልጅ ሲፈጠር ተፈጥሯዊ የሆነውን መስመር ተከትሎና ያንን ይዞ እንደሚመጣ ነብዩ ሰለላሁ ዐለይሂ ወሰለም ከዛም በፊት ቁርአኑ በዚህ መልኩ ያስረዳናል ማለት ነው። ሶስተኛው ስለ አላህ ሱብሃነሁ ወተዓላ ኃያልነት፣ ስለ አላህ ሱብሃነሁ ወተዓላ ፈጣሪነት፣ ስለ አላህ ሱብሃነሁ ወተዓላ አንድነትና ግንኙነት ማስረጃ የሚሆነው ምንድነው? ኢጅማዑል ኡመሚ፣ በአጠቃላይ ከመጀመሪያ ጀምሮ ያሉ ኡማዎች እስካሁን ኢጅማዕ ማድረጋቸው ነው። ኢጅማዕ ማለት መስማማት ማለት ነው። ሁሉም ተስማምተው ስለ አላህ ሱብሃነሁ ወተዓላ ከድሮ ጀምሮ እስካሁን ያለውን ስንመለከት ሁሉም ይሄ ዓለም ፈጣሪ ያለው ብለው ሁሉም የሚያምኑ መሆናቸው ነው። አላህ ይሄን ዓለም በመፍጠሩ ቀድሜም እንደተናገርኩት የሚጠረጥር የለም፣ ሁሉም ይቀበላል። ችግራቸው ከዛ በኋላ ያለው ከፈጠራችሁማ አምልኩት አምልኩ ይብሏል። ምድርን ማን የፈጠረው? አላህ ነው ይላሉ። ሰማያትን ማን የፈጠረው? አላህ ነው። እሺ አላህ ሱብሃነሁ ወተዓላ መሆኑን ካወቃችሁ እሱንም ነው ማምለክ ያለባችሁ ሲባሉ ችግር የተፈጠረው እዛ ላይ ነው እንጂ ሌላ ችግር አልነበረም። ሁሉም ኡማ ከመጀመሪያ እስከ መጨረሻ በአጠቃላይ በዚህ ላይ አንድ አቋም ነበራቸው ይላሉ። ወለም ዩንቀል አን አየቲ ኡማ፣ ከማንም ኡማ ሚነል ኡመሚን ማዲያ፣ ከመጀመሪያ ጀምሮ እስካሁን ታሪካቸው የተጠቀሰው በቁርአንም ላይ በሀዲስም ላይ በተለያዩ መጽሐፎች ላይ አንሃ ካነት ተዕተቂድ አነ አሊሃታሃ ሻረከቲላህ ፊ ኸልቂ ሰማዋቲ ወልአርድ፣ ይሄ የሚያመልኳቸው ጣዖቶች 300ም ከዛም በላይ ከዛም በታች ያሉት ሰማይና ምድርን በመፍጠር አብረው ነበሩ፣ ከአላህ ጋር አብረው ሙሻረካ አድርገው ነበር የሚሉ አንድም አለመኖሩን አላህ ሱብሃነሁ ወተዓላ በሰፊው በቁርአን ላይ አቋማቸውን ገልጾልናል ማለት ነው። የነብያቶችን ታሪክ ሲናገር በልካኑ እንደውም ነበሩ يعتقدون ان الله خالقهم وخالق آلهتهم እንደውም እኛንም አማልክቶቻችንን የፈጠረውማ አንድ አላህ ነው ብለው ያምኑ ነበር። فلا خالق ولا رازق غيره የሚጠቅመው የሚወዳው እሱ መሆኑን በአብዛኛው ሁሉም ይቅራር ያደርጉ ነበር ያምኑ ነበር። ለዚህ ሲባል አላህ ሱብሃነሁ ወተዓላ ምን ይላል ለነብዩ ሰለላሁ ዐለይሂ ወሰለም ولئن سألتهم من خلق السماوات والأرض وسخر الشمس والقمر ليقولن الله فأنى يؤفكون እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም ምን ይላቸዋል? እነዚህ ሙሽሪኮች እስኪ አንተ የምትጣራበትን መስመር አንከተልም የሚሉ ከሆነ እንዲያፈነግጡ የሚያደርጋቸው ነገር ካለ ጠይቃቸው፣ እስኪ ጥያቄ እንዲያቀርቡላቸው ለነብዩ ሰለላሁ ዐለይሂ ወሰለም አላህ ያዛቸዋል። ወለኢን ሰአልተሁም ብትጠይቃቸውና ወደ እነሱ ሄደህ ማብራሪያ እንዲሰጡህ ብትነግራቸው ምን خلق السماوات والارض ይሄን እምድርን ሰማይን የፈጠረው ማን ነው? ጨረቃና ፀሐይን ለእናንተ እንድታገለግል ያደረጋት ማን ነው? እስኪ አንድ ሞተርኛ ማብራት ሲጠፋ ለማንቀሳቀስ የተለያየ ነገር ያስፈልገናል። ቤንዚኑ ምኑን ተባብሎ ወደ አውሪ ተብቶ ብዙ ነገር ያስፈልጋል። ይቺ ፀሐይ ግን ይሄን የመሰለ ብርሃን፣ ይሄን የመሰለ የማይቋረጥ የሆነ አላህ ሱብሃነሁ ወተዓላ ባስቀመጣት መልኩ ለኛ በመታገለግል መልኩ ፀሐይንም ጨረቃንም አላህ ሱብሃነሁ ወተዓላ በራሱ ሞተር እያንቀሳቀሰና ለኛ እንድጠቅም አድርጓታል። ይሄን ያደረገው ማን ነው? የፈጠረው ማን ነው ብለህ ብትጠይቃቸው ለየቁሉንላህ አላህ ነው ብለው ይመልሳሉ። ጀሚል። እንግዲህ እዚህ ላይ ድረስ እንስማማለን ማለት ነው። ችግር የለብንም። እኛም አላህ ነው የፈጠረው፣ አላህ ነው ለኛ ያገራልን፣ አላህ ነው የሰጠን ብለን እንቀበላለን። እነሱም ብትጠይቃቸው የሚሰጡ ይሄ መልስ ነው ለአላህ ሱብሃነሁ ወተዓላ። በተጨባጭም ነብዩ ሰለላሁ ዐለይሂ ወሰለም አይተዋል። ብዙ በጊዜያቸው የነበሩት ሙሽሪኮች ሲጠይቋቸው ለምሳሌ አክል እንደነ سعيد ابن المسيب እንደነ ሷባተን ይመስል ሲጠይቋቸው እንደነ عمران بن حسين አባቱን ሁሴን የሚባለውን ሷሃባ ነብዩ ሰለላሁ ዐለይሂ ወሰለም كم اله انت تعبد سنت አላህዎችን ታመልካለህ ብለው ሲጠይቁት ሰባት ናቸው ብሎ የመለሰበት አለ። ከዛም ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የችግር ጊዜ ሲጠብህ ሲጨንቅህ መግቢያ መውጫው ስታጣ ማንኛውን ነው የምትጠይቀው ሲሉት እምትገዛውም ታመልከው ማንን ነው ሲሉት እሱ ምን አለ ስድስቶቹ ምድር ላይ ነው ያሉት አንደኛው ሰማይ ላይ ነው ያለው በሰማይ ላይ ያለውን አላህ ሱብሃነሁ ወተዓላ ነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ለምንድን ነው እንግዳኒ እንደዛ ከሆነ የጭንቅ ጊዜ የሚደርስልህ ያ ከሆነ ያንኛውን የሰማውን ለምን አታመልክም? እኒህም ኑሮቹ ለአንተ የሚጠቅሙት ምንድን ነው ብለው በዚህ መልኩ እንዲሰልምና እንዲያምን አድርገውታል ማለት ነው። ስለዚህ ነው እንግዲህ እዚህ ድረስ ሁላችንም እንስማማለን። ማን ነው? አላህ ነው ያምናሉ። ማን ነው ይህን ያደረገው? አላህ ነው። ልክ ዛሬም ሙስሊም ነን ተብሎ በአንዳንድ ቦታና በአንዳንድ አካባቢ እንደሚታየው ሁሉም ነገር ግልጽ ነው። እናምናለን ይላሉ፣ ሙስሊም ነን ይላሉ። ስለ ኢማን ስታወራቸው አርካነል ኢማን ስድስቱን ያወሩሃል። ስለ እስላሙም ስንጠይቃቸው አርካነል ኢስላሙን በደንብ አድርገው እንትን ይላሉ። ነገር ግን ወደ ተግባርና ወደ የሚሰሩት ፍጻሜ ስታየው በጣም የሚያሳዝንና የሚገርም ይሆናል። ቀብር ሲያመልኩ፣ ለቀብር ሲታረድ፣ ለሰው ሲታረድ፣ ለተለያዩ ነገሮች ስለት ሲሳሉና ብዙ ነገሮች ሲደረግ ይታያል። አይደለም ይሄ እኮ ለፈጠረን ጌታ ለአላህ ነው። እኛ በሱ መቻ ሻረክንና ነው እኛ እኮ እነዚህን ሰዎች ይህን ያደርግላቸው ይሄ እንዲደረግ ነው። ልክ እነዛ ሙስሊሞች ያሉትን ዛሬም ሲባልና ሲደረግ ይታያል ማለት ነው። እና አላህ ምን ይላቸዋል? ፈአና ይኡፈኩን፣ ይቅርታ፣ ፈአና ይኡፈኩን። እና ለምንድን ነው እስከዚህ ከተስማሙ ይህን ፀሐይ የፈጠረው ይህን ዓለም የፈጠረው ለእኛ እንዲጠቅም ያደረገው አላህ መሆኑን ካወቁና ተተገነዘቡ ለምንድን ነው ፈአና ይኡፈኩን፣ ለምንድን ነው የሚዘነበሉ ከዚህ መስመር? አላህን ተማምለክ የሚወጡት ለምንድን ነው? ኢፍክ ብሎ ማለት ቅጥፈት ማለት ነው። በአጠቃላይ ዲንን ለቁ ወደ ሌላ መስመር የሄደ ሁሉ ቀጠፈ። ያው ትክክል ያልሆነውን ነገር ትክክል ነው ብሎ እያመለከ ነው። ፈአና ትኡፈኩን፣ ወደ የት ነው የሚዘነበሉት? ወደ የት ነው የሚሄዱት? ይህን ካወቁ አላሁ የብሱጡ ርዝቀ ሊመን የሻኡ ምን ዒባዲህ ወየቅድሩ ለህ ኢነላሃ ቢኩል ሸይን ዓሊም። አላህ ከባሮቹ መፈለገው ሪዝቁን ያሰፋለታል፣ ሀብታም ያደርገዋል። ወየቅድሩ ለህ፣ ለዛም ደግሞ ከፈለገው ለባሪያዎቹ ያጠብባቸዋል። አላህ ለምን ሊፈትን ሁሉንም ማለት ነው። ይሄ ከሆነ አላህ ስብሃነ ወተዓላ ይህን ካመኑ ለምንድን ነው ይሄን የምታደርጉት እስኪ ብለህ ጠይቃቸው። እሱን ትተው ወደ ሌሎች ማምለክ የሚሄዱት ለምንድን ነው ብለህ ጠይቃቸው። ጉዳዩን ከዚሁ ትረዳዋለህ ይላቸዋል ነቢ ሰለላሁ ዐለይሂ ወሰለም ማለት ነው። በሌላም አንቀጽ ላይ እንደዚሁ አላህ ስብሃነ ወተዓላ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአን ፈአሕያ ቢሂ ልአርድ ሚን ባዕድ መውቲሃ ለየቁሉነ አላህ ቁል ልሐምዱ ሊላህ በል አክሰሩሁም ላ ያዕቂሉን። አሁንም እነዚህ ሙሽሪኮች አንተ የኛ ነብይ የኛ ወዳጅ ብትጠይቃቸውና ማብራሪያ ስጡ ብትላቸው መነዘለ ሚነሰማ ከዚህ ከሰማይ እስኪ ውሃን የሚያወርደው ማን ነው? ያወረደላችሁ ማን ነው? ፈአሕያ ቢሂ አርድ እምድርን ህያው የሚያደርጋት ከደረቀች በኋላ እምድር በአይን ሊያዋት የምታስጠላበት ደረጃ ከደረሰች በኋላ አላህ ስብሃነሁ ወተዓላ ኩን ፈየኩን ብሎ ዝናቡን አውርዶ እንደገና ደግሞ አበባ በአበባ ጋር ጨፌ በጨፌ ጨሌ በጨሌ የሚያደርጋት ይችን ምድር ማን ነው እስኪ ብለህ ጠይቃቸው። ምንድን ነው የሚሉት? ለየቁሉነላህ አሁንም አላህ ነው ይላሉ። እዚህ ድረስ አሁንም ይስማማሉ ነው። ቁል አልሐምዱሊላህ መሰከራችሁልኝ፣ አልሐምዱሊላህ በል ይላቸዋል ነቢ ስ ላ ሰለም ማለት ቁል አልሐምዱሊላህ። ለምን መሰከሩ? ራሳቸው ማለት ነው አመኑ። ከዛ በኋላ ግን በል አክተሩሁም ላ ያቅሉን አብዛኞቻቸው አቅላቸውን አይጠቀሙም። ችግሩ እዚህ ላይ ነው ይላል አላህ ሱብሃነሁ ወተዓላ። ዛሬም ዓለማችን ላይ ዘወር ብለን የሙስሊሞች ችግርና ሙስሊሞችን ወደዚህ አሩቃ ያስገባቸው ኋላ ቀር እንዲሆኑ ያደረጋቸው እንደዚህ ሁላችንም ወደ ኋላ ቀርተን ሁልጊዜ ለምዕራቡ ዓለም ተከታይና ወደ ኋላ እንድንቀር ያደረገን ይሄ ነው። ካወቅን በኋላ ጉዳዮቹን ከተገነዘብን በኋላ ተመልሰን ግን አብሲ ኩርሲውን ስናመልክ አብሲ ኩርሲውን ስንከተልና ያልሆኑ የሆኑ ማስረጃዎችን እያመጣን ብዙ ነገሮች ስንከራከርና ትክክለኛ አቂዳችንን ስንለቅ እንዲህ ያሉ ችግሮች ሲከሰቱ እንመለከታለን ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ ምን ይላል? የዚህ ችግሩ አክሰርሁም ላ ያዕቂሉን፣ ይህን አቅል አለመጠቀማቸው ነው። አቅል የላቸውም። ላ ያዕቂሉን ያኒ አቅላቸውን አላህ ሱብሃነሁ ወተዓላ የሰጣቸውን። ወለቀድ ከረምና በኒ አደም፣ አላህ የአደም ልጆችን አላቅናቸው አከበርናቸው ይላል። በምንድን ነው የላቁት? በምንድን ነው ተሌሎቹ የተለዩት? ምንም ሌላ ነገር የለም። ይበላል እንስሳም፣ ሰዎችም ይበላሉ፣ ይጠጣሉ፣ እነዚህም ይጠጣሉ፣ እነዛም ግብረ ስጋውን ይፈጽማሉ፣ እንስሳም፣ ሁሉም አንድ ነው። ምንም ልዩነት የለም። የሰው ልጆችን አላህ አለቂያቸዋለሁ በኒ አደም ብሎ በቁርአን ላይ የጠቀሰበት ይሄን አቅም አእምሮና አቅል ስለሰጠም ብቻ ነው። ይሄን አቅላችንን ካልተጠቀምን ከእንስሳዎቹ አንለይም ማለት ነው። ለምን እንሰሳዎች እንደውም ከእንሰሳዎች አضل እንሆናለን ቁርአን እንደተናገረው በልሁም አضل ይላል እንደውም እነዚህ መስመር የለቀቁና አቅላቸውን ያልተጠቀሙ ሰዎች ከእንሰሳም የጠመሙ ናቸው ለምን ያን የተሰጡበትን አቅ ስላልተጠቀሙበት እንሰሳ ድሮውን አቅል የለውም ምንም ችግር የለም የራሱ አላህ Subhanahu Wa Ta'ala የሚገባበት የሚሄድበት መስመር ሰጥቶታል ያን ተከትሎ ይሄዳል የሰው ልጅ ግን አላህ Subhanahu Wa Ta'ala ምርጦት አቅል ሰጥቶት መስመር አውጥቶን ለድስቱር ይሄ ነው መመሪያ ብሎ ከተሰጠ በኋላ የአላህን ኃያልነት ካየ በኋላ ገዳይ ሚነሳ የሚሰጥ ሁሉ መሆኑን ከተገነዘበ በኋላ አቅሉን ይሸጥና አብሲኩርሲን ሲከተል ሲያመልክና ምን ችግር አለው ሲባል ይታያል ማለት ነው ወለኢን ሰአልተሁ መኸለቀ السماوات والارض ليقولن خلقهن العزيز العليم በሌላ አንቀጽ ላይ ማለት ነው አሁንም የፈጠረው ማን ነው ብትላቸው ይሄ ኃያል የሆነው ውስጣዋቂ የሆነው ፈጣሪ ነው የፈጠራቸው ብለው ይመልሳሉ እና ይሄንን እንዴት አርጎ ነው አንድ ሰው ይሄንን ካወቀ በኋላ ይሄን ከተረዳ በኋላ ወዴት ነው አቅሩን የሚሸጠውና አቅሩን የማይጠቀምበት ይላል አላህ Subhanahu Wa Ta'ala ማለት ነው ስለዚህ እንግዲህ ዋናውና ሌላኛው ደግሞ ትልቁ ማስረጃ ሊሆንን የሚችለው የሰው ልጆች ከመጀመሪያ እስከ መጨረሻ ይሄንን የአላህ ኃያልነትና የአላህ ሰማይን ድረ ሁሉ ነገር ፈጣሪ መሆኑን በአጠቃላይ ተስማምተው መቀበላቸው ነው ማለት ነው እንግዲህ አነ ረብኩሙል አዕላ እኔ ኃያሉና ትልቁ ጌታ እኔ ነኝ ያለው ፊርዓውንና ፊርዓውን የመሰሉ አንዳንድ ትናንሽ ሸዋዝ ከሰው ልጆች ወጣ ያሉ የሰው ልጅ ባህሪ የሌላቸው እንደ ፊርዓውን ያሉ እንጂ ሌሎች በአጠቃላይ በአላህ Subhanahu Wa Ta'ala ይሄን ዓለም የፈጠረ በመሆኑ የማያምን እስካሁን አልተገኘም በታሪክ ማለት ነው ስለዚህ ከመጀመሪያው ካባታችን አደም እስካሁን ድረስ ያለው ኡማ አጅባ Subhanahu Wa Ta'ala ወል ኻሊቁ ራዚቅ እሱ ነው ፈጣሪው እሱ ነው የሚሰጠው እሱ ነው የሚነሳው ማለት ሁሉም መስማማታቸው ሌላኛው ማስረጃ ነው ማለት ነው አራተኛው አድሩራ አልአቅሊያ ይላሉ ዑለማዎች የጨመሩት አንዳንዶች ይሄና ካሁን በፊት ተናገርነው አንድ ነው ይላሉ ነገር ግን ሌላ አቅ ራሱ በገሃድ የሚያስቀምጠው የሆነ የራሱ ምልክት አለ ይላሉ ይሄም እንደነው የሰው ልጅ ማህበራዊ ኑሮ አብሮ ሲኖር የሚሰሩ ስራ በህይወታቸው ላይ ከሚያጋጥማቸው ጉዳይ ተንስቶ ፈጣሪ ለመኖርም ማወቅ የሚቻልበት ሌላ መስመር አለ ይላሉ ለምሳሌ ኢንሳን የሰው ልጅ ከፍጥረቱ ገና ከጅምሩ يعلم انه تمر به ازمات ومصائب ገና ከታች ጀምሮ የሰው ልጅ ሲነሳ ብዙ አደጋዎች እንደሚያጋጥሙት ብዙ ሙሲባዎች እንደሚደርሱበት የሰው ልጅ ያውቃል እነዚህንም አደጋዎች የሰው ልጅ ማስወገድ እንደማይችል ከራው ላይ ይረዳል ካመመው አመመይ ብሎ የተወሰነ ይታገላል ይሞክራል ከዛ በኋላ ግን ያፋሪጅ አልሃሚ ወያካሽፍ አልገሚ ያለ አላህ Subhanahu Wa Ta'ala መለመን እንጂ ሌላ አማራጭ የለውም ወይስተጊሱ ቢረብሂ ዐዘ ወጀል ሊፈርጅ ሐመህ ወይክሽፈ ገመህ አላህ ያን ጭንቀቱን አደጋውን እንዲያነሳለት የሚለምነው አላህ Subhanahu Wa Ta'ala ብቻ ይሆናል ማለት ነው የሚገርም በሰላም ጊዜ በጥሩ ጊዜ ችግር በሌለበት ሰዓት እንኳን ጣዖትን የሚያመልክ ቢሆን አላህን የካደና ከዛ ውጪ ሄደ ቢሆን ነገር ግን ያ ችግር በሚመጣ ጊዜ ማንኛውም ዓለማት ወደዚህ ወደ አንዱ ኃያል ጌታ ወደ አላህ Subhanahu Wa Ta'ala ሲመለስ እናየዋለን ማለት ነው ሰው ብቻ ሳይቀር hatta እንሰሳም ቢሆን اذا علمت به مصيبه ይላሉ አደጋ እንዲህ በጣም በሚያጋጥመው ጊዜና በሚደርስበት ጊዜ رفع راسه وشخص ببصره الى السماء አይኑን ወደ ሰማይ ሲያነሳ ይታያል ይሄ እንግዲህ ምናልባት በአብዛኛው እንሰሳዎች አካባቢ ያሉ ሰዎች ላውቁት ይችላሉ ያው በነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ብዙ የተጠቀሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሷሃባ ግመሉን ጎርቶት በጣም በከባድ ጭኖትና አንገላቶት ነብዩ ሰለላሁ ዐለይሂ ወሰለም ሲያቸው ያለቀሰ ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጣበት ሁኔታ በሐዲሳቸው ላይ ተገልጿል ብዙ ተአምራቶች አይተናል በነብዩ ጋር ሰለላሁ ዐለይሂ ወሰለም ማለት ነው ነገር ግን ከዚህ ወጣ ብለንም ዝም ብለን سنመለከት በአጠቃላይ hatta እንሰሳ ሳይቀር በሚያመው ጊዜ በሚጨነቅ ጊዜ ራሱ ወደ ላይ ያነሳል ይባላል እንግዲህ እስኪ ሁላችንም እንመለከትና እንይ وقد اخبر الله عن الانسان انه اذا اصابه ضرهم أسرع إلى ربه. الله سبحانه وتعالى دمو يسوي جيتشن باري كما جمرا جمرو اسكما جرى شالو تنباري أواكي ونوجيتا باري أتشون يقلص من القرآن لي أدقى سيدر سبت يسولج وإذا مس الإنسان ضر دعا ربه منيبا إليه يسولج أدقى بمينر سبت جزي مكرا بمياقات موجزي دعا ربه فتاريون التاران منيبا إليه ودسو يتملس هنو يتتسس هنو وده جتاو يملس هالمالتنو جتاو يوهين شكران سالنين يهن نادقان سالنين بلو يزان جزي يما يستاوس يسول جلو الله يا أيها الذين آمنوا على اللهم زيلا يالو يا منو سوى اتشنا للم وإذا مس الإنسان ما ننين يوم سوى الزين بالله الله سبحانه وتعالى يتفتره هلو عارقا سيدكتنو يمجر رشاو يمشي شبتنا وأنه جتاونه دعا ربه منيبا إليه أرقيت إني هنا لإزان جزي مالتنا الزهن برنا يمي السباكشو مسمرو كل ميزقاتو كل موج عمق بيو كدادا كل ميزقاتنا عند كدادا بيشاو كل جزي ما يزقاونا كل جزي كفتي هونو يا الله سبحانه وتعالى بر كفتو ميا جنوار مالتنا يزان جزي دعا ربه منيبا إليه الجنو رسماي قد يارقنا عين كفادرقو جتاون الله سبحانه وتعالى ይህንን አደጋን ሳሊብሮ ይጣራል ይለምናል ማለት ነው። አላህ ቸር የሆነው ጌታ እስከዛሬ ክዶኛል እስከዛሬ ሌላን ባላንጣ ሲያመልክ ነበር ብሎ አላህ Subhanahu Wa Ta'ala አይንች ዝም አይለውም። አላህ ኒዕማውን ይሰጣዋል ያንን አደጋ ያነሳለታል ማለት ነው። ግን የሰው ልጅ ካይ ስለሆነ ثم اذا خوله نعمة منه نسي ما كان يدعو إليه من قبل وجعل لله أندادا የሰው ልጅ ያው ሲፈጠር ባህሪው يسله هنا الله ينسقى كسته وهالا من لسبلو يادغا سيركو الناس ينسالت يعني متارالت ينبرو تچناركو ودسو يزور يهنون جتا يرسانا اهونم اندزيو بالانطا ود مادرج يغبال معناتنو ليلا نغير سيفلق ليروچ نغروچن يناغران اندزيو نو الله سبحانه وتعالى بليلا انقص لاي سلا مشركوش بحري سيناغر هو الذي يسيركم في البر والبحر لال ببحر لاينا بيبس لاي የሚያሽከረክራችሁ እንድትንቀሳቀሱ የሚያደርጋችሁ እኮ እሱ ያ የሆነው ጌታ ነው አላህ Subhanahu Wa Ta'ala ነው። حتى اذا كنتم في الفلك تجلب عليكم بمتنوبك غزينا وجرين بهم በዛ ያቺ ታንኳና መርከብ ይዛችሁ በመትሽከረከር ጊዜ بريح طيبه ንጽህ በሆነችና ጣፋጭ በሆነች ንፋስ ያሽከረክራችሁ ريح طيبه ማለት መርከቡን በትክክለኛው መስመር መታንቀሳቀሰው ማለት ነው። እንግዲህ ድሮ መርከብና ታንኳዎች በንፋስ ነው የሚሽከረከሩት። እንደዛ ሲያደርጋቸው ወፈሪሁ ቢሃ በዛ ደስ ብሏቸው እንደፈለጉ የሚሄዱበት ሰዓት አላህ Subhanahu Wa Ta'ala ይፈተናቸው ጃአተ ሐሪሁን ዓሲፍ የምትቀስፍን የሆነች ንፋስ አላህ ይልክባቸዋል ማለት ነው። ወጃአሁሙል መውጁ ሚን ኩሊ መካን እንደዚሁም የባህሩ ማዕበል ከዛም ከዚህም ይመጣና الله ያጨናንቃቸዋል የዛን ጊዜ ይላል ወዘኑ انهم احيط بهم የዛን ጊዜ አረጋገጡ انه احيط بهم በነሱ የተካበቡ መሆናቸውና መውጫው ቀዳዳው ሁሉ የተዘጋባቸው መሆን የዛን ጊዜ እርግጠኛ ይሆናል ነው ይላል الله Subhanahu Wa Ta'ala ወዘኑ ማለት አይቀኑ ማለት ነው እርግጠኛ ሆኖ የዛን ጊዜ ይጨንቃቸዋል አላህም ያረጋል የዛን ጊዜ الله سبحانه وتعالى برسوك أسلم ما يكفت كتتا ولا زي زورانه من يارق له دعوا الله مخلصين له الدين الله سبحانه وتعالى دين لسوك أترت يارقونه النزان هم بالان ترستو النزان كسوسمت بلا يهون تعوتو الشرسونا الله سبحانه وتعالى بچا يتأرر لئن أنجيتنا من هذه لنكونن من الشاكرين جتاكشن هوي كزيكو بتاوتان يهن نارقا بتانسالن አንተንም እናመሰግን ሆናለን ላንተ ባሪያዎችን ሆናለን አንተ ያልከንን እንፈጽማለን ብለው ተዋርደውና ተናንሰው ለአላህ Subhanahu Wa Ta'ala ይሰዋሉ ማለት ነው። ከዛም አላህ Subhanahu Wa Ta'ala ይሄን አደጋ ያነሳላቸዋል። ፈለማ አንጃሁም ኢዛሁም ይብሁነ ፊል አርድ ቢገይር አልሐቅ ከዛ በኋላ እንደገና በመድር ላይ ድንበር አላፊና ብዙ ችግሮችን ይሰራሉ። የቁል الله عز وجل يا ايها الناس انانت سوچ ہوئی انما بغيكم على انفسكم يهتمتاچو براساچو نو لا الله ايچمرم ايقنسم ከስልጣኑ ምንም የሚጨምርለት ነገር የለም የሚቀንስለት ነገር የለም انما بغيكم على انفسكم براساچو ላይ ነው ይሄ ጥመታችሁ ጀዛኡ ለናንተ ነው የሚያገኛችሁ እናንተ ነው ተጠንቀቁ ይላል አላህ Subhanahu Wa Ta'ala ይጣራና መታ አል ሐያት ዱንያ ይሄ ቅርብ ህይወት መጠቃቀም ነው ለዚህ ብላችሁ አትጥመሙ አትመስመርን አትልቀቁ ثم الينا مرجعكم ከዛም መመለሻችሁ ወደኛ ነው አትርሱ فننبئكم بما كنتم تعملون የምትሰሩት የምትፈጽሙት በነበረው ነገር እኛ የዛን ጊዜ እንተርክላችኋለን እናነብላችኋለን ዜናውን የዛን ጊዜ ይሄንን አትርሱ ይላል አላህ Subhanahu Wa Ta'ala ማለት ነው ስለዚህ አንድ ሰው እንግዲህ በተፈጠረው ገና ሲፈጠር ይሄንን ነገር በውስጡ ያውቃል ማለት ነው ለዚህም ነው አላህ Subhanahu Wa Ta'ala የሰው ልጅ በውስጡ ግልጽ የሆነ ነገር መኖሩንና ይሄን ዓለም የተፈጠረ መሆኑን ለማወቁ እጭንቀት ላይ ያስታውሱታል እጭንቀት ላይ ማስታወሳቸው መጀመሪያ ውስጣቸው ያለ መሆኑን ያሳያል ኢላ አላህ Subhanahu Wa Ta'ala واذا غشيهم موج كظلل ما ابلوا ليسكباچውና ዙሪያውን ሲመጣባቸው دعوا الله مخلصين له الدين ወደ አላህ ይዞራሉ ለምንድን ይሄ አላህ የሚባለው ነገር ውስጡ ድሮ ነው ስላለ እሱም ያለ ያንን ተሰው ስለነበረ የሚያሻርኩትና ሌላ አማልክቶች ከዚህ ያስፈልጉናል ብለው በጎን የሚይዙ ማለት ነው ስለዚህ እንግዲህ እነዚህ አራቶቹ እስካሁን የተከስናቸው ነጥቦች ዋናዎቹና የአላህ Subhanahu Wa Ta'ala ሩቡብያ ፈጣሪነቱን የዚህ ዓለም ፈላጭ ቆራጭነቱን የዛ ዓለም አስተዳዳሪ ወረዛ ቁዙል ቁወቲል መቲን የኃይል ባልተቤት መሆኑን የሚያስረዱና የሚያስገነዝቡት እነዚህ አራቶቹ ያክል ዑለማዎች ያስቀምጣሉ ማለት ነው ከዚህም ብዙ የተጠቀሱና ብዙ ዑለማዎች ያስቀምጧቸው አሉ ለኛ ኢንሻአላህ ለመግቢያና ለመወያያ በኩል ዛሬ እነዚህ ይበቁ ይመስለኛል እንግዲህ ጥያቄዎችም ካሏችሁ አስተያየትም ካሏችሁ ብዙም ዝም ብዬ ነው ወደ ፕሮግራሙ የገባሁት ኢንሻአላህ ማይክ ፍሪ አደርግልኝ ሰላም አለይኩም ወራህመቱላሂ ወበረካቱ ይስማ ጀዛኩም ኸይረን ኡስታዝ አላህ ይጨምርልዎት የኔ ጥያቄ ምንድነው ያው አሁን በተማርነው መሰረት ማለት ነው ተህይድ ሩውያን ያው ያ አላህ Subhanahu Wa Ta'ala አንድነቱን ተምረናል ማለት ነው ያው ሁሉንም ነገር አስተናባሪ እንደሆነ ተምረና በስፋት ማለት ነው ያው የመካ ሙሽሪኮችም ያው እዚህ ላይ ምንም ችግር አልነበረባቸውም አሁንም ያሉት እኛም ጭምር ማለት ነው ባላህ አላህ Subhanahu Wa Ta'ala መኖሩን ያው እና የተረጋገጠ ነገር ነው ግን በተውሂድ አሉ አለ ሁያ ላይ ነበር ችግራቸው ማለት ነው ኢባዳንና አምልኮትን ለሱሳና ሳያረጉ ቀርተው ማለት ነው በማሻረክ ላይ እንዳሉ ሌላ ተህኒ አልስማ ወሲፋት የሚለው ነው ያላህ ስሞችና ባህሪያቶችን ያው አላህ Subhanahu Wa Ta'ala በገለጣቸው መሰረት ያው እንትም ማለት መቀበል እንዳለብን እነዚህ ሶስቶችን ያው ተገልጿል ማለት ነው ያው በተለያየ ጊዜ ይገልጹታል ማለት ነው እነዚህ ሶስቱ ናቸው ግን አምስት መጀመሪያ የተጠቀሱት ነገር ስላልገባኝ ነው አምስት መጀመሪያ ላይ ዑለማዎች የተናገሩት ይሁን የተለያዩበት የተናገሩት ነበርና ከዚህ ውጪ ሌላ የተናገሩት ነበር ሁለት የጨመሩት ነበር መሰለኝ እሱ ስላልገባኝ ኡስታዝ ሰምተውኛል ይስማል ያ ጀማዓ እና እነዛው ሁለቱ የተጨመሩት ስላልገቡኝ እሱን ምን እንደሆነ ለማወቅ ፈልጌ ነው አሰላሙ አለይኩም እነዚህ ሶስቱ የተውሂድ አይነቶች እነዚህን ተረድቻቸዋለሁ ሌላኛውን አሰላሙ አለይኩም ቢስሚላህ ይስማል ጀሚል ኢንሻአላህ እንግዲህ መጀመሪያ ላይ የተናገርኩት ለምንድን ነው ስለ አቂዳ ብዙ ጊዜ በመናስተምርበትና በመናገር ጊዜ ዑለማዎቻችን ረሂመሁሙላህ አላህ Subhanahu Wa Ta'ala ሁሉንም ይዘንላቸውና ሁሉም በመሰላቸው መልኩ ቁጥር ላይ አከፋፈል የከፈሉበት አካሄድና በአከፋፈል ላይ የተለያዩበት ሁኔታ አለ ለምሳሌ ለሁለት ብቻ የሚከፍሉ አሉ ተውሂድ ወይ ማዕቂዳ ሲባል ለሁለት ነው አርገው ያስቀምጣሉ እንደነ ኢማም ኢብኑ አልቀይም ረሂመሁላህ توحيد القصد والمعرفه ይላሉ ወይንም ደግሞ توحيد الطلب ብለው ለሁለት ይከፍሉታል ባጭሩ ማለት ነው ከዛ በኋላ ያን ሁለቱን ሲያብራሩት ግን ራሱ ሌሎቹ ሶስት አርገው የሚከፍሉት ወይንም አራት አርገው የሚከፍሉት ነው ቁጥሩ ላይ ግን ሁለት አርገው ሊያስቀምጡት ይችላሉ። ሌሎች ደግሞ ሶስት አርገው የሚከፍሉ አሉ። አሁን እህቴ እንደተከሰሽው ተውሂድ አልሩቡብያ፣ ተውሂድ አልኡሉሂያ እና ተውሂድ አልአስማ ወሲፋት ብለው ሶስት ያደርጉታል ማለት ነው። እነዚህም ከቁርአን አጨማምረው ይዘው ቁርአን ሶስት ነው ወይ አራት ነው ብሎ ያስቀምጠ የለም። ዑለማዎች ግን እኛን እንደሚገባል ለምሳሌ ወደ ፊቅህ ብንሄድ ውዱ የውዱ መስፈርቶቹ ስድስት ናቸው ይላል። የውዱ መስፈርት ስድስት ናቸው ወይንም የሶላት አርካኖቹ 14 ናቸው ምናምን ይላል። ግን ሐዲስና ቁርአን ላይ ስንሄድ 10 ናቸው 3 ናቸው ብሎ ቁጥር የሚያስቀምጥ የለም። ዑለማዎቻችን ግን አላህ ሱብሓነሁ ወተዓላ ይዘንላቸው እኛንም ከነሱ ጋር አላህ የውመል ቂያማ ጀነት ውስጥ ይሰበስበን ያርገንና እነሱ ሲያስቀምጡ ከቁርአንና ከሐዲስ ላይ አስቀምጠው ከዛ ላይ እስቲንባጥ እያረጉ ስለ ውዱ በግዴታ መልኩ የተጠቀሱት ይሄን ያክል ናቸው ቁጥር አስቀምጡላቸው። ግማሾቹ ደግሞ ኺላፍ ሲመጣ ጨመር አድርጉ ቀነሱ። እነዚህ ናቸው እንዲጨምሩ እንዲቀነሱ ያደርጋቸው። አሁን ወደ አቂዳም ስንመጣ እንግዲህ ሩቡብያ መኖሩን ሁሉም ተስማምተዋል። ተውሂድ ሩቡብያ አንድ ብለው ቆጠሩ። ኡሉህያ መኖሩን ተስማምተዋል። ኡሉህያ ሁለት አደረጉ። አስማ ሲፋት መኖሩን ተስማምተዋል። እነሱም አደረጉ። ይሄንን ሶስት አድርገው አስቀመጡ ማለት ነው አንዳንዶቹ። ሌሎቹ ደግሞ እንደዚህ አይደለም አሉ። አስማ እና ሲፋት የብቻ ራሱን የቻለ ነው። አስማኡላሂ አልሁስና ፈሊላሂ አልአስማኡል ሁስና ፈድዑሁ ቢሃ። አላህ የራሱ የሆኑ መልካም ስያሜዎች አሉት። በሱ አላህን ዱዓ አርጉት፣ እሱን ለምኑት። ተውሂድ አልአስማ የብቻ አደረጉት። ተውሂድ አልሲፋት ደግሞ የአላህ ባህሪ ለብቻ አደረጉት። ሶስት ላይ አንድ ሲነሳለት አምስተኛ ሆነ ማለት ነው። ሩቡብያና ደግሞ ውጁድ የሚባለውን ወህዳንያ የአላህ ሱብሃነሁ ወተዓላ ወህዳንያ የሚባል ራሱን አንድ ጨመሩ። ወህዳን ማለት አላህ አንድ መሆኑን ብቻ የሚያሳምኑ ጉዳዮች ማለት ነው። በዚህ መልኩ ብቻ ያሉት አላህ ጋር በዚህ መልኩ መተዋወቅ። ሩቡብያ ማለት ደግሞ ይሄን ዓለም የፈጠረ የሚገለው፣ የሚነሳው፣ የሚሰጠው፣ የሚቀማው አላህ ሱብሃነሁ ወተዓላ ብቻ ነው የሚለውን ሁለቱን የለዩ ሰዎች ደግሞ ሩቡብያና ወህዳንያ አድርገው ለሁለት አደረጉት። ግን ሩቡያ ውስጥ ወህዳንያ አብሮ ይገባላሉ እነዚህኛዎቹ። ስለዚህ ዑለማዎች ሁለትም የሚሉ አሉ፣ ሶስትም አድርገው የሚቆጥሩ አሉ፣ አምስትም የሚያደርጉ አሉ። ሊጨምሩም ይችላሉ፣ ሊያሳንሱም ይችላሉ እንደ ፈህማቸውና እንዳከፋፈላቸው ከቁርአን እንዳገነዛዘባቸው። ይሄ ሰርክሉ የተለያየም ቢሆን ወደ ዋናው ሀሳቡ ስንገባ ግን ሁሉም የሚያጠነጥኑትና የሚዘሩት እኒህ ተውሂድ አልሩቡብያ ኡሉሁያ አስማ ሲፋት በምንለው ዙሪያ ነው ማለት ነው ሁሉም የሚሄዱት። ስለዚህ አንዱ ሁለት ብሎ ቢያስተምረን፣ አንዱ ሶስት ብሎ ቢያስተምረን፣ ሌላኛው አምስት ብሎ ቢያስተምረን እኛ ማየት ያለብን መድሙኑ ምንድን ነው፣ ከዛ በኋላ ምንድን ነው የፈለግከው እንላለን። አምስት ያለው ሰው ለምሳሌ ምንድን ነው የፈለገው? አይን አምስት ያልኩት ወህዳንያ፣ ሩቡብያ ሁለት፣ ኡሉሁያ ሶስት፣ አስማ አራት፣ ሲፋት አምስት፣ ይሄን የፈለግኩ ካለ ነፍስ እሺ አብራራው አሰፋው እንጂ ቅርንጫፉን ሌላ አዲስ ነገር ያመጣው ነገር የለም ለማለት ነው። ኢንሻአላህ አሁንም ሌላ ሐሳብ ካለ ማይክ ፍሪ ያደርጋለሁኝ።